بالله من الشيطان الرجيم. بسم الله الرحمن الرحيم. تبارك الذي بيده الملك وهو على كل شيء قدير، الذي خلق الموت والحياة ليبلوكم أيكم أحسن عملا، وهو العزيز الغفور. الذي خلق سبع سماوات طباقا، ما ترى في خلق الرحمن من تفاوت، فارجع البصر هل ترى من فطور، ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير. ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين، وأعتدنا لهم عذاب السعير، وللذين كفروا بربهم عذاب جهنم عذاب جهنم وبئس المصير. إذا ألقوا فيها سمعوا لها شهيقا وهي تفور، تكاد تميز من الغيظ، كلما ألقي فيها فوج سألهم خزنتها ألم يأتكم نذير؟ قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير. وقالوا لو كنا نسمع أو نعقل ما كنا في أصحاب السعير. صدق الله العظيم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أم بلال، بارك الله فيك وزادك قراءة ورونقا وجمالا في هذه القراءة. أش وندموش نأتوش بسم الله بلن جمرنا جزء تبارك وندمو سورة تبارك النبل سورة تبارك وندموش بزوء أحاديث يا نبياتش أحاديث وردوال سلزي سورة يجي سورة يقول سورة تبارك هي المانعة من عذاب القبر نجي هلا كان سلم من موت قبر سنة من قبع የዓዛብ አልቀብር ጉዳይ በጣም ትልቅ ነገር ነውና ከሱ የምታገላግልህ ይህችን ሱራ መቅራት ነው። ከመተኛትህ በፊት ሱረት ተባረክ ከቀራህ ቀብር ስትገባ እሷ ነው የምትከራከርልህ። እንደዚህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በቀብር ስትገባ አዛብ ሲመጣ አዛብ የለም መላእኮቹ ላ እኔ ሸፊዕ ነኝ አላህ ለአዛብ አልቀብር የምትከለክል አድርጎ ነው ያወረደኝና አዛብ አልቀብር አንሱለት ትላለች። ቃለ ሰለላሁ ዐለይሂ ወሰለም ኢነ ሱረቱን ፊል ቁርአን 30 አያ ሸፈዐት ሊረጁልን ሐታ ጉፊረ ለሁ ወህየ ተባረከ አለዚ ቢየድህ ልሙልክ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እና ለአንድ ሰው ከአዛብ አልቀብር ስላደናችው ያኒ አማላጅ ሆና ቀርባ ከአዛብ አልቀብር ስላገላገለችው ቀርዋት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወፊ ሪዋያ ኡኽራ በሌላ ሐዲስ ደግሞ መን ቀረአ ተባረከ አለዚ ቢየድህ ልሙልኩ የተባለችው ስራ የቀራ ኩሉ ለይለቲን منعه الله عز وجل بها من عذاب القبر. وكنا في عهد رسول الله صلى الله عليه وسلم نسميها المانعة. صحابوچ منالو بنبياچ صلى الله عليه وسلم گزي هي المانعة بلن نسيمات نبر مانعة مالت كلكل مالت نو يمتكلكلو كعذاب القبر يمتكلكلو. سلازي 30 آيات نچ ممكن قفابل 2 دقيقة ما توسدم. تبارك الذي بيده الملك ولا كل شيء بقى هلت 3 دقيقه قرتها الثانيه كزي ميقلالا دي وندموش عذاب القبر سنت نو تاقلاچو 1000 عام ليهون كو يچلال اهون لمسانه بنبياچي صلى الله عليه وسلم غزي يموتو سنت هونوال 1400 الفوال بذا غزي سوره تبارك يميقرو ينبرو يهن 1400 يميقتلو ان شاء الله 10000 ليلور يچلال لا ينور يچلال عذاب القبر اي قرباچو عجيبه بتام قلال نجر امه محمد اهون شي 500 مليون مسلم عليه جزء تبعني سوره تبارك يميقرا سنت نو بتلوين ممكن 1% هيهونم اسم ياوقه نو اشي ليله حديث سيدنا عبد الله بن عباس منالو انه قال لرجل لاند سو منالو سيدنا عبد الله بن عباس اقرا تبارك الذي بيده الملك قالت فانها المنجي يعني تنجيك من عذاب القبر والمجادله سوره تبارك مجادله نتش تكراكاري نتش مندن طبقا نتش باتشو مندنو طبقاو تكراكرالتش لوير نتش بقبر هنا تكراكرا كعذاب القبر تدنهالتش والمجادلة يوم القيامة عند ربها لقارئها وتطلب له أن ينجيه من عذاب الله وينجو بها صاحبها من عذاب القبر. نزي سوست يا نبياتنا عبد الله بن عباس حديثك يم يعمل كتب تبارك الذي بيده الملك بي كما تنياتو في بيكارات كعذاب القبر يقلع قلالنا الحمد لله. بسورة تبارك يهجن بتشايزن بنوطا تفسيرا بانسما والله ليه بقي نو نملو تلك حبت نو يهجن سمتن بنوطا هون دمو الحمد لله تبارك الذي بيده الملك بشمددكو ساتا يقرا ايلم بكتاب بيهونم يايه بتقراو قران نو بچنكلاتهنا بحفزكو بتقرا قران نو الحمد لله يعني واجب على درقوم بحفظ عند التقرا لذلك كتاب كفتنا كما تنياته بفيت يهن تقرانا ولتنيا قل والله احد ثلاث غزي قل اعوذ ثلاث غزي تفتف له بايجه بسونته يعني ابس ارقه دبس بس ارقه ايت الكرسي قرته تتنياله انا شيطان ما يقربهم مطفو نجر ما يدرسهم كموت كدمو ወደ ቀብር ስትሄድ አዛብ የለህም ማለት ነው። እሺ አሁን ወደ እንትን ሄድልን ኢንሻአላህ ወደ ተፍሲር تبارك الذي بيده الملك وهو على كل شيء قدير ብሎ ይጀምራል። ወንድሞችና እህቶች ዛሬ ከናንተ ጋር አልናገርም። ንግግሬ ከናንተ አይደለም። ንግግሬ ከጭንቅላታችሁ ነው። ከአእምሯችሁ ነው የምናገረው። እናንተ ተኙ አልፈልጋቸውም ዛሬ። እሺ እስኪ ጭንቅላጣችሁና አእምሯችሁ ብቻ ስጡኝና ምን ይላል የእናንተ አእምሮ? ከዛ በመጨረሻ ተኽሩጁነ ቢቀራር፣ በአንድ ውሳኔ ልትወጡ ነው። የእናንተ አእምሮ ጤናማ ነው ጤናማ አይደለም መጨረሻ ልታውቁ ነው። ብቻ ዛሬ የማስተምረው አቡ አኒስን ሰላማትን ኡሙ ቢላልም ኡሙ ሪድዋን አይደለም፣ የነሱ አእምሮና የነሱ ጭንቅላት ስለማስተምር ዛሬ በአእምሯችሁ ከሰማችሁን መጨረሻ እጠይቃችኋለሁ። እንዴት ነው ጭንቅላትህ? ጤናማ ነው የታመመ ነው ብዬ እጠይቃለሁ። እንሻአላህ ተባረከ ለዚ ቢየዲህ ልሙልክ ወሁወ አላ ኩል ሸይን ቀዲር። ተባረክ ይቺ ቃል ብቻ ትበቃለች። ቢማዕና አልከስራ ሚን ኩል ኸይር፣ ኸይር የተባለው በዚህ አዱንያ ያለው በብዛት የሚገኘው ከአላህ ጋር ነው። በል በሁሉ የሚገኘው ሁሉ ኸይራት ከአላህ ነው የሚገኘው። ተባረክ ማለት ይህ ነው ትርጉሙ ባጭሩ። ተባረክ ማለት ወአስሉሃ አነማ፣ አስል ተባረክ በመሰረቱ እድገት ማለት ነው። እድገት አንድ ብር ብትሰጠኝ ሚሊዮን ብር አድርጌ እሰጥሃለሁ። አደገ ነማ ያኒ ነማ አደገ በዛ ትልቅ ሆነ ብዙ ሆነ ማለት ነው። አላህ በእጅ ያለው ብዙ ነው፣ ከጤናም ብዙ ነው፣ ከገንዘብም ብዙ ነው፣ ከጸጋም ብዙ ነው። እሺ እና ተባረክ ማለት አስሉህ አነማ ወዚያዳ አይ ከትረቱ ልኸይር ወኢሕሳንህ ስብሓነ ወተዓላ ስፍር ቁጥር የሌለው ድንበር የሌለው ኸይር ነው ከአላህ ጋር ያለው። ይህ ነው ማለት ነው ተባረክ። ያኒ አትፍራ፣ አላህን ስትጠይቅ እንዳይጨረስበት እንዳያልቅበት እንዳይደክም ምናምን እንዳትል። ሊአነሁ ሁወ ተባረክ ስብሓነ ወተዓላ ወተዛየደት በረካትሁ ከቱረት ኸይራትሁ ነዕማኡሁ ምን ሪዝቅን ወስሐትን ወመጠርን ወሀዋእን ወናርን ወዙርየትን ወኢኽዋን ወዘውጃ ወፈውቀ ኩሉ ሸይእ አልእስላም ወልኢማን። ከሁሉ በላይ እስልምና የሰጠ ጌታ፣ ኢማን የሰጠ ጌታ፣ ጤና የሰጠ፣ ሚስት የሰጠ፣ ልጆች የሰጠ እና ዝናብ የሚያወርድ እሳት ለእንትኑ ብለን ያኔ ለምግባችን ብሎ ለመሞቅ ብሎ የሰጠን ንፋስ አለ ገንዘብ የምናተነፍሰው ልጆች የሰጠን ኸይራቱ ኸይራቱ ኸይራቱ ኸይራት የማይጨረስ ኸይራት በእጁ ያለው ምን ይባላል? ተባረክ። ወልበረካ ላ ዩጀድ ኢላ ማዓ አላህ ስብሓነ ወተዓላ። በረካ ያለው ፍጥረት በሰማይ በመሬት በአርሹ በኩርሱ በባህር በምን በምን ብትፈልግ አንድ ፍጥረት አንድ ሰው አታገኝም። ነቢያችን ሰለላሁ ዐለይሂ ወሰለም ብቻ ናቸው በረካ ያላቸው። ይህን ትምህርት ውሰዱት ወንድሞች። የፈለገውን በኡመት ሙሐመድ በረካ ያለው አንድ ሰው ብቻ ነው። አቡበከርም በረካ ያለው፣ ዑመርም ዑስማንም ሰሓባም ወልዮችም አቡ ሻፊዒ ማሊኪ ሼክ አብዱልቃድር ሼክ ዱሱቂ ሼክ ኑር ሑሴን ሼክ ጠላልዲን ሼክ ምነ ሁሉም በረካ ያላቸውም ተራ ሰዎች ናቸው። ኢዛ አሕሰኑ አሕሰነ አላሁ ኢለይህም ወኢዛ አሳኡ አሳ አላሁ ኢለይህም ያኒ አቀበሁም ሽ አሳኡ ኢለይህም አቀበሁም። ኢዘን ሁሉ ፍጥረት ተራ ሰው ነው። አላህ ስብሓነ ወተዓላ በረካው ያስቀመጠው በነቢያችን ብቻ ነው። ምራቃቸው በረካ፣ ጸጉራቸው በረካ፣ ቆዳቸው በረካ፣ ሰውነታቸው በረካ፣ ልብሳቸው በረካ፣ ንግግራቸው በረካ፣ ሁሉ ነገር ነው። ሰሓባ ነቢያችን ውዱእ ሲያደርጉ ይጋደሉ ነበር። ከውዱኡ ነጠብጣብ ያለው ይወስዱና ካኑ ይደሊኩነ አይዲያሁም በእጃቸው እንትን ወስደው ፊታቸው ያብሱት ነበር። ነቢያችን ሳሰ ምራቃቸው በረካ፣ ላባቸው በረካ። አንዷ ኡሙ ዑማራ የምትባለው ወይም አንዱ ሌላ ሴት ነች ስሟ ረሳሁት፣ እና ነቢያችን በጣም ይወድዋት ነበር። ትልቅ ሴት ነች፣ ሽማግሌ ነች። እና ፀሐይ ሲሆን ወደ ቤትዋ ይሄዱና እዛ ይተኛሉ። እዛ ያለው ቦታ ይተኙና ከዛ በኋላ ቀስ ብላ ትመጣና ፊታቸው መካታቃላችሁ በጣም ሙቀት ነው። ፊታቸው ላብ በላብ ሲሆን ፍንጃል አምጥታ ከላባቸው በጡጥ አርጋ እዛ ፍንጃል ትሞላ ነበር። ከዛ በኋላ እንደዚህ እያደረገች ብር ብሎ ተነሱ ነቢያችን። ኧረ እባክሽ ምንድን ነው የምታደርጊ አልዋት። ወላሂ አለች ያ ረሱላላህ ፊ ሪዋያ ተቁል ሰአስነዑ ሚአት ደዋ ሚን ሀዛ ከዚህ ያንተ ላብ መቶ መድኃኒት ልሰራ ነኝ አለች። በሌላ ሪዋያ ደግሞ ያ ረሱላህ በዚህ ላብ በአንድ ፊስቶ ውሃ እንኳን ባስገባው ዕጡር ሸቶ እሰራለሁ አለች። ላባቸው ሸቶ ነው፣ በረካ ነው። ሰውነታቸው፣ ጠጉራቸው በሙሉ እንትን በረካ ነው። ንግግራቸው በረካ ነው። እሳቸው ብቻ ናቸው ነቢያችን። ኢዘን አልበረካ አወልህ ወአኺሪህ ሚንላህ ወላሁ ስብሓነ ወተዓላ ሁወ አልበረካ ሁወ ተባረክ ብሎ ራሱን ያመጎሰ ጌታ ነው። እሺ ተባረከ አለዚ ቢየዲህ ልሙልክ። ይህ ተባረክ የተባለው አላህ ስብሓነ ወተዓላ ንግስነቱ፣ የዓለማት ዋንነት በእጁ ነው። ማንም ሰው በእጁ ያለው ነገር የለም። ተማም ቀውሉሁ ቢየዲህ ልሙልክ ሙልኩ ልአርድ ኩላህ ወሙልኩ ሰማዋት ወሙልኩ ልዓርሽ ወሙልኩ ልከውን ኩሉ ፍጥረት የተባለ መምለከቱ በእጁ ነው አላህ ስብሓነ ወተዓላ። ወማ ዓለይሃ ወሙልኩ ሰማዋት ወማ ፊሃ ሙልኩ የውም አልቅያማ ወማ ፊሃ ወማ ያሕሱሉ ፊሃ። የአኼራም የአዱንያ ሙልክ ምን ማለት ነው? ሙልክ ንግስነት፣ ዋንነት በአላህ ነው። ይህን ያወቀ ሰው እንዴት ወደዛ ሄዶ ሼክ ኑር ሑሴን ጠላለዲን እንዴት ነ 20 ዓመት እኮ አልወለድኩም ልጅ ስጡኝ፣ ያ ሼክ አብዱል ቃድር ልጅላኒ ነዓም ባሌ እኮ አስቸገረኝ። ምን ምንድ ነው ሼክ አብዱል ቃድር ልጅላኒ ቀብራቸው ብትቆፍር አሁን አናቅም። ወይም ቀብራቸው ረውዳ ምን ሪያድ ልጀና ነው ወይም ሌላ ነገር ነው። ማ ነዕርፍ አበደን። አትከራከረኝ በዚህ ዓቂዳ ነው። በዓቂዳ መከራከር አይበቃም ወንድሞች። ማንም ሰው አያቅም። የዓለማት አሁን በሙሉ የእስላም አገሮች ያሉ ሙፍቲ፣ የሙፍቶች ሙፍቲ መጥቶ ሼክ ኑር ሑሴን ጠላለዲን ወላ ሼክ አብዱሰላም በቀብራቸው በረውዳ ምን ሪያድ ልጀና ነው ያሉ ቢል አንገቱ ነው የምንቆርጠው። ሊአንሁ የክፉር የክፉር ሊአንሁ ሀዚ ቀይብያት። ስለዚህ ቢየዲህ ልሙልክ አልሙልኩ ኩልሁ ሊላህ ስብሓነ ወተዓላ። ይህ ትርጉሙ ይህ ሲሆን ሌላ ትርጉም አለው። ሌላ ትርጉም ነው ባዕድ ልዑለማ የቁሉን የምሊኩ ሙልክ አልሙሉክ። አንደኛው ትርጉም ምንድን ነው? የዓለማት በሙሉ ዋንነትና ንግስነት በእጁ ነው። ንጉስ ነው። ኦኬ። ሁለተኛ ትርጉሙ የንጉሶች የንጉሶች ንግስነት በእጁ ነው ይላል። ናም በዓለም ያሉ ንጉሶች ከምን ጀምር እስቲ? ከነምሩድ አና ረብኩም ላዕላ ያለ፣ ከፊርዖን፣ ከሀይለ ስላሴ፣ ከምን ከምን በሙሉ ነገስታት የነበሩ ንግስነት የሰጣቸው እሱ ነው፣ በእጁ ነው። ይህ ደግሞ ለማረጋገጥ ከፈለጋችሁ በሱረት አሊ ዕምራን ቁል ላሁመ ማሊከ ልሙልክ ቀጥታ ይገልጻል። ይህ ነገር ማሊከ ልሙልክ ቱእቲ ልሙልከ መን ተሻ ወተንዚዑ ልሙልከ ሚመን ተሻ። ኢዘን ተባረከ ለዚ ቢየዲህ ልሙልክ ሁለት ትርጉም አለው ብለናል። አንዱ ንግስነቱ በእጁ ነው ጠቅላላ። ሁለተኛ ንግስነቱ ብቻ ሳይሆን የነገስታት ንግስነት ራሱ በእጁ ነው። ሁሉም ያጠቃልላል ማለት ነው። ጠይብ፣ ላኪን አንድ ነገር ልንገራቸው ወንድሞች። አንድ ንጉስ የኢትዮጵያ ንጉስ እንበል፣ የሳውዲ አረቢያ ንጉስ እንበል፣ የአሜሪካ ፕሬዚደንት ኦባማ እንበል፣ የፈለገውን የአገር መሪ ንጉስ ነው ብለናል። ግን በንግስነቱ ምንም አይነት ለማድረግ አይችልም። አንዲት ዶላር ከባንክ ለማውጣት አይችልም። አንድ ሰው ባለ አንድ ኮከብ የነበረው ሁለት ኮከብ ሊሰጠው አይችልም። ንጉስ ነው፣ ልክ ነው። አንድ ነገር ሊያደርግ አይችልም። ሊናገርም፣ ሊፈርድም፣ ሊሰጥ አይችልም። ትርጉሙ ምንድን ነው? ምንድን ነው ትርጉሙ? እንግዲህ ንጉስ መሆኑን ምንም። ጠይብ፣ እኔ ሌላ ቅርብ ምሳሌ ልስጣችሁ። አንዱ ሚሊዮኔር ነው፣ ቢልገት ማልቲ ሚሊዮነር ነው። እሺ፣ ባንኮች በሙሉ በገንዘቡ ነው የሞሉ። ላኪን አንድ ሪያል ስጠኝ ብትለው አይሰጥም፣ አይችልም። እረ እባክህ ታመሃል፣ ፔናዶሉና አስፕሪን ግዛ ብትለው የለኝም ይላል። እንዴት የለህም? ወላህ አልችልም። ገንዘቡ ባለ ገንዘቡ እሱ ነው። ላኪን ለመግዛትም ለመብላትም ለመጠጣትም በገንዘቡ ለመደሰት አይችልም። መኖሩ ምንድን ነው ትርሱልኝ? ገንዘብ መኖሩ ትርጉም አለው? ምን ትላላችሁ ወንድሞች? ናቴን ናቴን ናቴን ወላሂ ናቴን። አለመኖሩ እንኳን ይሻላል። እንደዚህ እንዳይሆን አላህ ምን አለ بيده الملك ብሎ وهو على كل شيء قدير الله اكبر تفسيره سيتم والله شاي نو اندفلق نو ميارقو يفلقو النقر ياركال حبت بيتشا نقسنت بيتشا للم يالو سنت نقوسو شالو بأسر بيت تاسرو منم نقر لما رقين ما يتشلو سنت نقوسو شالو چنقلات عشو يساتو منم نقر لما رقا يتشلو سلزي نقوس شاي سيهون يفلقو النقر سيادرق فلاج قراج يعني مالتي يعني يهن ادرقو سيبال اشي بلو هلو متاززو سنو نقوس يميبالو إذن الله ندزيه نو ملك نو وهو على كل شيء قدير تبارك الذي بيده الملك وهو على كل شيء قدير عندنا آية يهنو وقال في آية أخرى فعال لما يريد الله يفعل ما يريد للم. لا فعال سوبر مالتنا exaggerated هنا قالنا فعال لما يريد لم يفلقوا نجر هلو بتأمي مكلكلو يلم يادرقان مالتنا ويقول سبحانه وتعالى في آية أخرى إنما من دنو إنما ما نستاو سالو النووش كلمة إنما المؤمنون إخوة تستاو سالتشو إنما باربين يقول قومين ببالالو النووش ومسيهم تاكي علشين أبو أنيس أداة حصر ليلا يلم كزيه أترنو أتر إنما بك خلاص ليلا يلم لم سالي إنما المؤمنون إخوة مؤمنوش بتشا ارس برساتشو انما ما تشنت اللاتشو ليلا يمؤمن واندم لهنا يتشلم تكلك الوال الله سبحانه وتعالى من علي انما امره اذا اراد شيئا ان يقول له كن فيكون شيخ عند قارئ لابن انت هلاتشو من تاقوت الشيخ عادل الكلباني اني كهيا امت بلاينا السن تكتية يسجد كت انتنو تراويح كن فيكون سي درس من إلال تاكالاتشو ليلاش قارئوش من لالو إنما أمره إذا أراد شيئا أن يقول له كن فيكون نوميلو السجن مسجدوس كمين كساكس نومي أرغو إنما أمره إذا أراد شيئا أن يقول له كن زمي لنا فيكون إلال عندو إثيوبياوي مجم مريا ودى رياد ودى سعودية عربية قبارنا نان استنا تراوح نسجد بلان ود عدل الكلبان وسدنو نا ان دنياو ليليتي هيچن ايا قرا انما امره اذا اراد شيئا ان يقول له كن فيكون عليه سو يومنا لن يا وطاطو ايتيوبياوي شيخ اكو قران علم يميقراو قران ادلم يقراو مندنو يادر يفسر نو علي يفسر قرانو تفسير نو علي ساكن اونتكو نو شعاد الكلبان سيكارا يت ندمي قوم يا وقال يت ندمي تشوح يا قال يت زك ندمي لو يا قال يمياسلكس يت نو يالكسال يمياسك مندنو اندزي اندزي حاله غير يقراو كون سيل والله مسجدو بمولو كلو صتيلنا فيكون لنا اذا انما امره اذا اراد شيئا ان يقول له كن فيكون وقال في سوره ال عمران هو الذي شوفوا يا الله سبحانه وتعالى يفلقوا ندم يارق للتاوكو وندموش الشي أم رضوان من دم تمثل هلا شو ما تتاكم اسميش من دم يمثل هلا شو ما تتاكم بحر الإسلام من دم يمثل يا يوتيوب تشانو مياكوت الشي أم رضوان إسماعيل بحر الإسلام حجمي أبو عبد الرحمن أمة الله عندي مثلا لا አንዱ ካንዱ የበለጠ መልክ አለው አንዱ ካንዱ የበለጠ ውበት አለው እንዴ ማን ነው ይሰራው ይሄ ነገር አላህ ብቻው እኔ ኢብራሂም ስራጅ የሰጠኝ መልክ ይዤ ተቀምጫለሁ ከፈለኩ ግን በእጄ ቢሆን ኖሮ የሰይድና ዩሱፍ መልክ አርጌ ራሴን ቀርጽ ነበር ግን አይቻለም እንዴት አይቻለም አትችልማ طيب الله سبحانه وتعالى بسورة آل عمران من عليه نقرون قواتشو يقول سبحانه وتعالى هو الذي هو بس فقط هو الذي يصوركم في الأرحام كيف يشاء بناتاتشو مهسن ملك السوم في المفلقو الله مفلقو ملك كارتسو كما هسن المياسو التاتشو اندفلقو السوم الشانو هو الذي يصوركم በስዕል መልክ የሚያስወጣችሁ ፊል አርሃም በእናታችሁ ማህፀን ከይፈ የሻ እንደፈለገው ቀጥሎ ምን አለ? ላ ኢላሀ ኢላ ሁወ ልዐዚዙ ልሐኪም። አያው ተመለከታችሁ ወንድሞች፣ ሁወ ለዚ ዩሰውርኩም ፊል አርሃም ከይፈ። እኔ መጀመሪያ ምን አልኳችሁ? ዛሬ ከእናንተ ጋር አልነጋገርም፣ ከጭንቅላጣችሁ ነው የምናገረው። ልብ በሉ፣ አሁን የምለው ነገር በአእምሯችሁ አስገቡትና ላቦራቶሪ ኤክስፐሪመንት አድርጉት። ምን ይመስላል? እውነት ነው? ልክ እውነት ነው። አቡ አኒስ ምን እንደሚመስላ እኔ አላውቀውም። እኔ ምን እንደሚመስል እሱ አያቀኝም፣ አይደለም? እናቴ ግን ታቀኛለች፣ ያዩን ሰዎች ያውቃሉ። ጠይብ፣ እናቴ ብትችል ኖሮ በማህፀን እንዋ እጇን አስገብታ እንዴት ታርጋ በስዕል ታወጣኝ ነበር? አትችልም። ጠይብ፣ ማን ነው የሚችለው? ሁወ ለዚ ዩሰውርኩም ፊል አርሃም ከይፈ የሻ ላኢላሀ ኢላ ሁወ ልዐዚዙ ልሐኪም። አንዳንድ ዑለማዎቹ ከዚህ አያ ፊቅሃዊ ህግ አወጡ። ምን አሉ? ሴት ይህም ወንድ መልኩን መቀየር ሐራም ነው አሉ። ሌሽ ሐራም? ሊአነ አላሀ ሁወ ለዚ ሰወረክ ከይፈ የሻ። አላህ የፈለገውና የሚወደው ነገር አወጣህ። አንተ እዛ ሆስፒታል ተሄድና ተጅሚል ታረጋለህ፣ ሞዲፋይ ታርገዋለህ። አፍንጫ ትንሽ ከነበረ ትልቅ ታረጓለህ፣ ትልቅ ከነበረ ትንሽ። እንደ ማይክል ጃክሰን። ማይክል ጃክሰን ስንት ሚሊዮን ከፍሎ ነው ሴት የሚመስል እንትን ቅርጽ ያመጣው? ተጅሚል ተጅሚል። ስለዚህ ተጅሚል ክልክል ነው አሉ። ኢላ አንድ ነገር ይፈቀዳል። ለምሳሌ በፊትህ በአንድ ነገር አስቀያሚ ነገር ከበቀለብህ ወይም ከወጣብህ እሱን ትለቀዋለህ። ሌላ ግን ወንዱ ሴትን ለመምሰል፣ ሴት ወንድን ለመምሰል፣ አንድ ፉንጋ በጣም ቆንጆ ለመምሰል የሚያደርገው ክልክል ነው። ሌሽ ሁወ ለዚ ዩሰውርኩም ፊል አርሃም ከይፈ የሻ። አላህ የፈለገው ተቀበል። ዋናው ነገሩ በአዱኒያ አይደለም፣ ዋናው ነገሩ በአኺራ ነውና እሺ ብለህ ተቀበል ይላሉ። እሺ ይቀጥልና አላህ ሱብሓነሁ ወተዓላ ተባረከ ለዚ ቢየዲህ ልሙልክ ወሁወ ዓላ ኩል ሸይን ቀዲር አለዚ ኸለቀ ልመውት ወልሐያ አለዚ ኸለቀ ልመውት ወልሐያ ሁወ ለዚ ኸለቀ ልመውት። ያኒ ሞትና ሐያት የተፈጠሩ ናቸው እንዴ? ነዓም። የሁላችሁ እየሰማችሁ አለዚ ኸለቀ ልመውት ወልሐያ። ቃለ ሰለ ላሁ ዐለይሂ ወሰለም፣ ነቢያችን ምን አሉ መሰላችሁ? አዘለ ላሁ እብነ አደም ቢልመውት። አላሁ አክበር። ነዓም። ቢተኛው የሰው ልጅ በእግር ረግጦ አፍንጫው የጨፈለቀው አላህ በሞት ነው አለ። የሰው ልጅ ባይሞት ኖሮ ብዙ መጥፎ ነገር ያደርግ ነበር በዚህ አዱንያ። ትዕቢተኛው፣ ወንጀለኛው፣ ሽፍታው፣ ወንበዴው፣ ሁሉ ሰው የፈለገውን ነገር ለማድረግ የሚችል ቢሆን ሞት ባይኖር ኖሮ ስንት ጉድ እናይ ነበር። አሁኑ እንኳን ሞት ሳይኖር ስንት ጉድ እያየን ነው። የቁል ነቢ ስ ሰለም አዘል አዘል ምን ማለት ነው? ውድቅ አደረገው፣ አዋረደው። አላህ በኒ አደምን ያዋረደው ሞት በመኖር ነው። ሱብሓነላህ። ወአን አቢ ደርዳ አነ ነቢይ ስለ ላ ሰለመ ቃል ሐዲት ከአቡ ደርዳ የመጣው የነቢያችን ሐዲት ቃል ለውላ ثلاثة ማ ጣጣ ብኒ አደም ረእሰሁ። ነዓም ወላህ፣ እኔ አለቀስኩት ይህን ሐዲት እውነቴ ነው ስሰማ። ነቢያችን ምን አሉ? ሶስት ነገሮች ባይኖሩ ኖሮ አንድ ሰው እኮ ራሱን ጎንበስ አያደርግም ነበር። ሁሉ ሰው በትዕቢት ራሱ ወደ ሰማይ ያንቀባረረ ይሄድ ነበር በትዕቢት። ላኪን በሶስት ነገር ራሱን እንዲደፋ አደረገው አላህ ስብሃነ ተዓላ። አንደኛው አልፈቅር ድህነት፣ ሁለተኛው አልመረድ በሽታ፣ ሶስተኛና ትልቁ አልሞት። የቁል ነብስ ዐለይሂ ሰለም ወኢነሁ መዓ ዛሊከ ለወታቡን። ይህን ሁሉ እያለም የሰው ልጅ ፈንጠር ፈንጠር ፈንጠር ፈንጠር ማለት ለወታብ ማለት ፈንጠር ፈንጠር የሚያበዛ ነው። ሰው ትንሽ ካገኘ ይህች አዱኒያ አትሁንኝ ይላል፣ ካጣ ጎንበስ ብሎ አንገቱን ሰብሮ ይሄዳል። እነዚህ ሶስት ባይኖሩ ኖሮ የሰው ልጅ እኔ አላህ ነኝ ለማለት ይበቃ ነበር። ምንድናቸው? አልፈቅር ድህነት ጀርባን የሚሰብር ነው ወንድሞች። በሽታ ጀርባህ፣ ሆድህ፣ የኪላ የምን የሰረጣን የምን ካየህ ድክምክም ካልክ አላጦል ከሰው ስለምትፈልግ ጎንበስ ብለህ በትህትና ነው የምትሄደው። የመጨረሻ ደግሞ ሞት ሲመጣ ደግሞ ያው የበለጠ እንትን ትሆናለህ ማለት ነው። እነዚህ ሶስት ባይኖሩ የሰው ልጅ ትዕቢተኛ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጠይብ አለዚ ኸለቀ አልመውተ ወልሐያት ለም የቁል ስብሓነ ወተዓላ አለዚ ኸለቀ አልሐያተ ወልሞት። ለምን በሐያት አይጀምርም? እኛ በሐያት መጀመር ነበረበት። በአይናችን ያለው ሐያት ነው፣ ህይወት ነው። ሞት በኋላ ነው የሚመጣው አይደለም እንዴ? አላህ ግን የጀመረው አለዚ ኸለቀ አልመውተ በሞት ጀመረ፣ ወልሐያት አለ። ለምን ቃለ ልዑለማ لأن الموت أقدم من الحياة. مجمّر يا موت نين برو أصلاً. يا سوليج سيفتر موت موت موت نين برو. أرد لم ديون دمج. بهوتنا يتفتر كو؟ لا. سيدنا آدم يتنبر. منم؟ النبرم. يا جبريل لو الله سبحانه وتعالى هيدنا كأفر استيام تالين. كتقر أفر ككي أفر ك. سترونج أفر كدكام أفر كهلم ደባልቀ አምጣልኝ ብሎ በጭቃ አብኩቶ አደምን ፈጠረ። አደም መይት ነው የነበረው አልነበረም። ከዛ በኋላ ነው ሀያት ያስገባለት። ወላሁ ስብሓነ ተዓላ ምን አለ? ሞት መጀመሪያ እንደሚመጣ ያኒ ሞት በሰው ልጅ ሞት ነው የነበረው እንጂ ሀያት አልነበረም። የቁል ስብሓነ ተዓላ ከይፈ ተክፍሩነ ቢላህ ወኩንቱም አምዋተን ፈአሕያኩም ثم يميتكم ثم يحييكم ثم إليه ترجعون سورة البقرة. ምንድነው እናንተ ከፍ ከፍ ከፍ ብላችሁ ትዕቢት የምታበዙት? አልነበራችሁም እኮ ሟቾች እኮ ነው የነበራችሁ። ህይወት አልብሶ አመጣችሁ። እንደገና ልትሞቱ ነው፣ እንደገና ሊያነሳችሁ ነው። እንደፈለገ የሚገለባብጣችሁ አላህ ለምን ትረሳላችሁ ይላል። ጭንቅላታችሁን ነው የምናገረው ብያቸዋለሁ። በአእምሯችሁ አስገቡት። እውነት ነው፣ አልነበርክም አመጣህ። ከአባትህ ጀርባ ከእናትህ ጡት ከሁለቱም አደባልቆ አቡ አኒስ የሚባል መጣ፣ እብራሂም ስራጅ የሚባል መጣ። ምንድን ነው እናንተ በትዕቢት የምትነፋው አሁን ለምንድነ? ወቃለ ልዑለማ አልመውቱ ለይሰ ፈና ወላ አደም። ሞት እኮ የመጨረሻ ህይወት አይደለም። ሙተው ማለት አለቀለት ማለት አይደለም። ይህን የሚያስቡ እንጃ ጭንቅላታቸው ዋንተንዝ እንኳን የለም፣ በሙሉ ሄደዋል። ሞት ማለት የመጨረሻ የሰው ልጅ ማለት አይደለም። እነዚህ ወገኖቻችን ክርስቲያኖች እንደሚሉት አረፈ። ምን ያርፋል ያ የሞተ ሰው? ካረፈማ ወላሂ ወላሂ ኤቭሪ ሰከንድ ሞት እጠብቃለሁ። ይኔ ኤቭሪ ሚኒት ሞት እንዲመጣ። እርፍት ከሆነ እንዴ ሰው ምንድን ነው የምፈልገው? እርፍት አይደለም የምፈልገው? ግን እርፍት አይደለም ሞት። አልመውቱ ለይሰ ፈና ወለይሰ አደም መጥፋትና ከነጭር ራሱ ከዚህ እንትን መሸሽ አይደለም። ጠይብ ሞት ምንድን ነው? ህወ ኢንፊሳል ሩህ ምን አልጀሰድ። አንደኛው ትርጉሙ ሩሑ ከቦዲው ሲለይ ነው። ይህ አንደኛው ትርጉሙ ነው። ያኒ ምንድን ነው የሚባለው? ፊዚካል ትርጉም ነው ይህ ነገር። በአይን የምናየው ሩሑዋ ከጀሰዱ ሲለይ ሊወቅት ሙሐደድ ለተወሰነው ጊዜ ነው። ተመልሳው በቦዲው ልትገባ ነች የውመል ቂያማ። ጠይብ ሁለተኛ ትርጉሙ አሉ አልሞት ኢንቲቃሉ ልመይት ሚን ዳሪን ኢላ ዳር፣ ሰውየው ከአንድ ክፍል ወደ አንድ ክፍል የሚተላለፍበት በር፣ በሁለቱም ክፍል መካከል ያለው በር ሞት ይባላል። ይህ ደግሞ ኤግዛክትሊ ትርጉሙ ነው። ትሞታለህ፣ ሞቱ በር ነው። በሩን ከፍተህ ወደ አኼራ ትገባለህ፣ ወይም በሩ ዝግ ይቆይና በአዱኒያ ትሽከረከራለህ። በሩ ይከፈትና ወደ ቀብር ገብተህ ወደ አኼራ ትሄዳለህ። በሩ ምን ይባላል? ሞት ይባላል። ኤግዛክትሊ ትርጉሙ እነዚህ ሁለት ናቸው። ሩህ ከስጋችን ስትለይ ሞት ይባላል። አንድ ከዚህ ዓለም ወደ ሌላ ዓለም ስትሄድ በበሩ አድርገህ የምትሄደው በሩ ሞት ይባላል። ወቃሉ አነ ኢድኻል ሩህ ፊል ጀሰድ ዩሰማ ሐያት። ምን አሉ ዑለማዎቹ? ሩሑ ባንተ ሰውነት ስትገባ ሐያት ይባላል። ልክ ነው አይደለም ወንድሞች? አንተ ሚስትህን የስጋ ግንኙነት ታረግና ሚስትህ ታረግዛለች። ምንድነው ያረገዘችው? ያው የስፐርሙ የአንተ ስፐርም የእሷ ስፐርም ተገናኘና አንድ ትንሽ እንደ ጠብታ ሆነ። ገና አልተፈጠርክም አንተ። ከጠብታው ወደ ትንሽ የረጋ ደም ይሆናል። የረጋው ደም ትንሽ ለስለስ ያለ ስጋ ይሆናል። من علاقة ثم من مضغة ثم من علاقة ثم من مضغة ثم عظام ثم كسونا العظام كذبها لا سقاو سيهون عندنا ياو يرقى سقان سيهون السورة سو يرقى سقاو ودأت انتي كيران كذبها لا اسكليتين يمبالو يكررت سهل يهلو ميكانيكي هون ونقر بمحصون وستنو النات ما تاكم أبات ما ياكم ዝም ብሎ በቃ ዛ ፋብሪኬት ይሆናል በአላህ ፍቃድ። ፋብሪኬሽኑ ደግሞ አላህ ነው የሚያካሂደው። ከዛ በኋላ አራት ወር ሲሆን መለኩ ይመጣና ሩሁ ያስገባል። አሁን ህይወት ተጀመረ። አሁን የሰው ህይወት ተጀመረ። ኢዘን ህይወት ማለት ወይም ሀያት ማለት ሩሁ ወደ ጀሰት ሲገባ ነው አሉ። ሀያት አገኘ 40 አመት 50 60 70 አመት በዚህ ዱንያ ይቆያል። روحو اندى قباتشو ستوتا موت يبالال. هذا معناها الذي خلق الموت والحياة. تككل ان يترقمي هنو خلق الحياة بسونته روح بماس قبات، وخلق الموت روحوا بقباتش بات بوتا انتنو موتات. خلق الموت والحياة الشي ادخال الروح في الجسد يسمى حياة، وانتزاع الروح من الجسد يسمى الموت. ومن العجيب بتعمي مقرمونا قرسمو من أعظم دلائل عجز الإنسان يسول الدكام ما مهونون تلكم أس رجال مقراتشو لا يعلم أما في جسده بسونته استيال لو نقر لما وقعت تشلم بمجمرة وروح يا ألم هزبتت أي كوال بمولو ساينتيستو منو منو منو دكمو تتوال روح من دلو من دلو نتش روحون دموش ستنقرون كان انتي من نقرين يالي روح من دلو نتش مجمرا ما انها انتي هوني هن نقر ترقومي متاوكو علماء من علمو عند الله. نعم نعم نعم سلامات. على كل حال روح من دلو نتش لما وكي متشل نبياتشن ما يكو موسى عيسى إبراهيم نوح زكريا يحيى كلهم نبيو شاكو. سلازي ينيان دكمت بزي تاك الله مجمّر يالكو ثلمت أنقلي هلا تنيا زاري من ناقروك النان تاد اللهم زاري من ناقروك شنك اللات أتشونو شنك اللات أتشونا أمراتشو أسروت من إلال. إذن يقول سبحانه وتعالى كشي أردت متوشت أمت جمركنو يسألونك عن الروح قل الروح من أمر ربي. سويت متو لنبيات شلن تأيكو يتش روح من دلنا شالوان النبيات شلن لما ملس ألتشلوم ألتشلوم أي شلوم دمو. يسألونك عن الروح قل الروح من أمر ربي يروح قداي الله بيتشانهم ياكو بله ملس اللاتشو. وبهذه الآية وندموش بزيهش آية يسولج كآدم جمروس كيوم القيامة اللو سولج دكام ما مهونون يا الله فككر لما تأسال شالم الله يفكرنو روح من دنش بلو تغييك كاشي أرات تمتو أمت بفيت. تمام. حتى وقتنا الحاضر تنادي الآية يتشن آية يتناقرش نش اسكهون درس روح من دنو روح من دنو. وتقول من يعرف كينونتها يروح من النت من يقال إيالش نو لا أحد يجاوب من نمسو بمرلس هالشالم اسكهون درس اني بزوك زينا قرقواتشو لدقمو عندك أن باند مغازين أنا ببكوتنو جرمن يجرمن أقر መንግስቱ የጀመረ መንግስት አንድ ትልቅ ሳይንቲስት እና ዶክተር ከለፈቱ يعني አንድ ነገር እንዲሰራ በቃ ትእዛዝ ሰጠች ማለት ነው። ዶክተሩ ምንድነው ትእዛዙ? ሩህ ምን መሆኗን እወቃሉት። ሶስት ትላልቅ ዶክተሮች ሰጡት። ባጀት ስንት ሺ ዶላር አወጡለት መንግስቱ ነው። አንተ ስንት አመት እንደሚወስድብህ አናቅም፣ ሩህ ማንነትዋን እወቅ አሉት። عكف هذا الرجل 20 سنة حياة أمت كسوغا سوست دكتورو شالو أنقفة هونو دكتورو السوم تلك ساينتيسينو تنش مايكروسكوب سرع لو مجمريا لما تو أمت تلك لما تو أمت تلك بمجرر شاية سرعو تلك مايكروسكوب أن رومي هونال غرفة غرفة تاكالاتشو أن كفل يحل مايكروسكوب بتام تنكرنا قوي هونو تنسرى كهاي امت بوهالا بزا بسراو مايكروسكوب كفلين يحل مايكروسكوب سبرمون امطوتو سياي سياي سياي ماشينو تقاتلبتنا ሁለቱ አይኑን ጠፋ በመጨረሻ ماشينو يعني مايكروسكوبو تقاتلبت ከዛ በኋላ ሁለቱ አይኑን ጠፋ ምን አለ ታቃላችሁ በመጋዚኑ እንደተጻፈው قال وراء الروح قوة جبارة عليه روحون لما فلق يمفلق سو يروحون نقر لما وقع يمفلق سو كروح بس تجربالي لا حيل دال لي وقع عليه يهن بلو سنقر علو بتلفزيون دزي عند باكستان ساينتست ملسلت مسلم فقال له يا فلان بروح بس تجربة لو قوة هاي اللي متلوكو ذاك الله ذاك الله هو الله برو من لسلت ونتمل سنو السنو هايلو الله نوالو جمال عبد الناصر يمتستوس تكونو اندموج يقبس اقر مريا نبرو تالاكو مريا ببالونو بطامي عربا قروش يمي كوربت ينبرو يسلام اغروش يمي كوربت ينبرو جمال عبد الناصر كمنتنو كمبارك بفيت كمبارك بفيت ينبرو بريزيدنتنو تاكالاچو سو سيموت الغالا يستنيوتنا سكرات الموت سيمتا 9 دكتوروش اكبو اكبوت نبر 9 افري دكتور استشاري نو ኮንሳልታንት ነው ዝም ብሎ ተራ ዶክተር አይደለም። 9 ዶክተሮች አክቦት የሞቴ እነሱን በሱ ዙሪያ ቆጭ ብሎ በቃ ሩህዋን ያስተካከሉ ነበር እንዳትወጣ እንዳይሞት ማለት ነው። ፈጃአ ሚስተር መለከ الموت አቶ መለከ الموت መጡ። ቤት እንደገቡ አይታወቁም። ምን እንደሰሩ እንደሰሩ አይታወቁም። ملك الموت متانا تكشاون يكف يا درجه واخذ الروح حتى اعلنوا موته روح وسدنا اهون موته قالوا بيت الله روح ما انه يسدوا اني انجا ما انه يسدوا اناقم بيت نو يوطاو روحو اناقم بتشا موتو قالوا 9 انغافا دكتوروش اذا خلق الموت والحياه خلق الموت والحياة ما لثالو بلاي لايو سنفسرو لكن دال لونو موتنا هيوت فترة ما لثنو لكن مستمستيرو دمو علي قيل خلق الدنيا وهي دار الحياة وخلق الآخرة وهي دار الموت والحشر والنشر الأول أصح مجمري عالوت موتنا هيوت يفترة السنو تككل ترقمو አንዳንድ ዑለማዎች ግን ምናሉ ሞትና ህይወት እኮ ማለቱ አላህ የዱንያ ህይወትና የአኺራ ህይወት ማለት ነው። ስለዚህ እንደዚህ ብለዋል። አልሙሂም ልክ እንዳለው ሞት የፈጠረውና ህይወት የፈጠረው አላህ ነው ይላል። የመጨረሻው አያ በዚህ ልደመድመው ነኝ። ሁለተኛው አያ ማለት ነው ወይም ሶስተኛ አንድ ተባረከ الذي بيده الملك وهو على كل شيء قدير الذي خلق الموت والحياه بلنال አይደለም የመጨረሻው የዛሬ ተፍሲራችን ሊያብሉዋኩም አይኩም አህሰኑ አመላ وهو العزيز الغفور ሊያብሉዋኩም البلاء اختبار ማለት ነው ليختبركم يعني الله يفطرن لاختبار ነው ለፈተና ነው እንዴት ነው የሚፈተነን የፈተና ወረቀት በትነ ነው لا يختبركم بافعال يعني እንደዚህ አድርግ እንደዚህ አታድርግ በማለት ፈተና ወስኖ መጠጥ አትጠጣ፣ ዚና አታድርግ፣ ግቦ አትብላ፣ ሪባ አትብላ፣ ሰው አትዝለም፣ ሰው አትግደል፣ አባትን እናትን ደግሞ አታሰቃይ። እሺ እሺ። ሰላት ስገድ፣ ዘካት አውጣ፣ ረሂም ሁን። እሺ። ከዛ በኋላ ያኒ በጣም ርህሩህ ሁን። ሚስትህን አክብር፣ ልጆቹን አክብር፣ አባትን እናትን አክብር። ይህ ደግሞ ትእዛዛት ነው። ይህ ነው ፈተና ወንድሞች። ኦኬ። ከዛ ቀጥሎ ነቢይ የሚባል ረሱል ላኬ። ከዛ ቀጥሎ ኪታብ የሚባል ቁርአን ላኬ። ስንት ሆኑ? ሶስት። ረሱል ይህ ሙሀንድስ ነው። ቁርአን የህይወት ካታሎግ ነች። እሺ። ሶስተኛ ግን ምንድን ነው አሉ? አክበር አያ ህያ አልአያት አልከውንያ በይነ ሰማይ ወልአርድ። እሱ ራሱ መጽሐፍ ነው፣ የሚነበብ መጽሐፍ ነው አሉ ወንድሞች። ሰባት ሰማይ፣ መሬት፣ ጨረቃ፣ ከዋክብት፣ ባህሩ፣ መሬቱ፣ ንፋሱ፣ የሰው ልጅ አፈጣጠሩ፣ የእንስሳዎቹ አፈጣጠር፣ የአትክልቱ አፈጣጠር በሙሉ ይህ የሚነበብ መጽሐፍ ነው አሉ። አልኪታብ አልከቢር አሉ። አክበር ኪታብ አላል አርድ ሀደ ልከውን። እውነት አይደለም ወንድሞች? እውነት አይደለም ወይ? እስኪ ተመልከት፣ ባህሩን ስታይ፣ ንፋሱ ገንዘብ ሳት አንድ ሰው ሳያተነፍስ ስንት ደቂቃ ይቆያል? ወንድሞች ዶክተሮች አላችሁ የላችሁም? እዚህ ነርስ አላችሁ? አንድ አፍንጫውን አፉን ዘግተህ አንድ ሰው ስንት ሰከንድ ወይም ስንት ደቂቃ ይቆያል ንፋስ ሳይወስድ? ልትነግሩኝ የምትችሉ አሉ? እስቲ ንገሩኝ ወንድሞች፣ እኔም መማር እኮ ፈልጋለሁ። ዋን ሚኒት ይቆያል? እሺ ዋን ሚኒት። ከዋን ሚኒት በኋላ ንፋሱ በገንዘብ የሚገዛ ቢሆን ኖሮ ሰውየው ገንዘብ የለውም፣ ይሞታል። ገንዘብ ያኒ ንፋሱ በስፖንሰርሺፕ ቢሆን ሳውዲ አረቢያ ከፊል የሚባል አለ፣ ያንተን አለቃ ሳይፈቅድ አትወስድም። በኩፖን ቢሆን ይሁሉ ቢሆን ላኪን አላህ በረህመቱ በነጻ አደረገው። እንዲያውም አንድ እርምጃ ግማሽ እርምጃ ማታሄድም ንፋስ ለማምጣት በሄድክበት በገባህበት ቦታ ራሱ ይመጣልሃል እንዳትሞት። ይህ የሚነበብ መጽሐፍ አይደለም ወይ ወንድሞች? ያ ጀማ እኔ ትንሽ ነው የቀረኝ ጭንቅላጤን ለመሳት አሁን እብድ ለመሆን። ወላህ ወላህ እኔ ይገርመኛል ዛሬ የእናንተም ጭንቅላትና የእኔን ጭንቅላት እንትን ከነሱ የተከራከርኩ ነኝ። በእናታችሁ በእናታችሁ እንግዲህ በእናታችሁ አይባልም ልምድ ነው እንግዲህ በአላህ እንጠይቃቸው ወንድሞች። አየሩ በገንዘብ ቢሆን ኖሮ ምን ይከሰት ነበር? ከአንድ ደቂቃ በኋላ ሁሉ ሰው ይሞት ነበር፣ ገንዘብ ስላጣ ወይም ደግሞ አለቃው ስላልፈቀደለት። ይህ ትልቅ የሚነበብ መጽሐፍ ነው። ኢደን አላህ ስብሐ ወተዓላ በዚህ ውስጥ ነው የፈጠረን። በዚህ ኮን ኮን ማለት ማለት ነው ፍጥረት በሙሉ ከአርሽ ጀምሮ እስከ ጠጠር ያለችው ፍጥረት በሙሉ በዚህ ውስጥ አላህ ፈጠረን። ከዛ በኋላ አቅል ሰጠን፣ ይህን ለማንበብ አቅል ሰጠን። አቅሉ አድርገን ይህን ሁሉ የሚታይ የሚሰማ ማን እንደፈጠረው ለማወቅ አቅል ሰጠን አላህ ስብሐ ወተዓላ። ቢማዕና አላሁ ኸለቀ ሰማዋት ወኸለቀ ልአርድ ቢማ ፊሃ ወኸለቀ ማ በይነሁማ ثم خلق الإنسان من عدم للاختبار انجلي الذي خلق الموت والحياة ليبلوكم مالت ليختبركم لفتنات شنو بمدنو مفتنا بعبادة صلي ولا تزني بنقد جنزب أترف برباقن أتترف لسو تروارق أتقدل سو نزي همي لو نقر. إذن افعل كذا تدخل الجنة وافعل كذا تدخل النار بميلو يهنو قدي فتناو. طيب لو سألنا لماذا خلقنا أصلا بمجسرة لمن دنو يفترن الله من التكمال من أصلا يفترن لنقره واندموش والله ليلا نقري اللم لفترن يفترن وانا ومكنيات كفيلاتشن جنان دي أسقبا ሌሎቹ ደግሞ ጀሃነም እንዲያስገባ ለዚህ ብቻ ነው የፈጠረው። ጠይብ እንዴት ያውቃል? በምንድን ነው በምን መስፈሪያ ነው ጀሃነምና ጀና የሚያስገባን? በፈተናው። ፈተናው ምንድን ነው? ዒባዳ። ኢዘን ለዒባዳ ነው የፈጠረን። ለዒባዳ ፈጠረና በዒባዳው አርገን አንዳንዶችን ወደ ጀና አንዳንዶችን ወደ ጀሃነም ዒባዳው ፈተና ነው والله اقول لكم بصراحه نينجا لينور ይችላል لكن እንደዚህ አርጎበትን ተና ይህችን አያም ይገልጽላችሁ በቋንቋችሁ አታገኙም ወንድሞች ይህን እድል አታጥፉት ليبلوكم خلق الموت والحياة ليبلوكم ليختبركم بمن افعل كذا لا تفعل كذا እንደዚህ አርግ ጀነት ገባለህ እንደዚህ አታርግ ጀነት እንዳትጀሃነም እንዳትገባ በሚለው ፈተና ከዛ ይህን ካደረክ በመሰረቱ የፈጠረን አላህ በረህመቱ ጀነት እንዲያስገባን ወይም ጀሃነም እንዲያስገባን لكن يعني بمعنى اصح خلقنا فريقا منا للجنه وفريقا منا للنار ابد الابد طيب هناك سؤال عند تياك قال له وندموش الا يعلم الله اننا ماذا سنفعل الله ياكم وي ابراهيم سراج بزي حدنا متتو متفو يمطرو يميسرا مهونن ياكم الله ملسو يا قال ياكم يا قال فتناو من اسفلقه لمن يفتننيال كاوقه الا يعلم الله سبحانه وتعالى اننا ماذا سنفعل وماذا سنختار بفتناو من يميودق مهونن من يميالف مهونن من دم يادرغ سويو ياقم يا قال كلاتشن باند قال يا قال انجن لوالن فتناو لمن اسفلقه علماءچو بمولو منالو فتناو ياسفلقو ليقيم عليك الحجة قبل أن يدخلك الجنة أو النار مصر الجال ما أقربنا يفلقوا الله أبو أنيس الله فتروا بزي هالدنيا سماني أمت إدل ستو الله يقال من دم يادرق أبو أنيس سبات تقزي حج هيدي أسرى مست تقزي عمره هيدي እሺ ሪባ ማይ በላም ረሽዋ ማይ በላም አባቱና እናቱን ያከብራል ሚስቱን ያከብራል ልጆቹም ያከብራል ሰላት አልጀማዓ ያልፈውም ሰደቃ ያወጣል ዘካት ያወጣል ሰውን አይጎዳም ቁርአን ይቀራል ተስቢህ ተህሊል ያደርጋል አላህ ይወደደው ሁሉ ያደርጋል አላህ የጠላው ነገር አይወድ አያደርግም መስፈሪያው ተገኘ አሁን ጀና ሲያስገባው ማንም ሰው ليطيقوا ايتشن والله سبحانه وتعالى ما سرجاونا دليلو اقربو جنة اسكباو حجة طيب ابو جهل امطانا ابو جهل هوي امن علامنم سجد السجدم سو اتاسقاي لا اسقاي يالله فرعون هون الله قالنا ل 67 امت زي هالدنيا فنطره من هوني من هوني حزب يا قال ملعون مهونن كذا وهلا الله جهنم كتتو بما سرجا حجة ليقيم على العباد حجة يهن اختبار أمت أمهلتنا والله سبحانه وتعالى قال بزيهاك على الله ليس هذا العجب إيه بتشان لم يدنكونا قر لكن العجب كل العجب أن يقال لإنسان بعد شهر عند اختبار فانتبه فإذا نجحت ستربح فتناو أهن جمر وال بزي فتنا كلفك ودر دمبر يللو ترف تاغنياله بزي فتنا دمو كودك مقرشا يللو كسارات كسرالله يبالال لاند فتنا ميادرغو اندزي يبالال هل يعقل ان هذا الانسان يجلس مكتوف الايدي يي بزي فتنا لمثال فتنا يسطال وندموش اني مثال استاچو اربع تماريوش تامطانا ክፍል ውስጥ አስገባልቻለ 3 አመት ነው የተማሩ ከተማሩት ፈተና ታመጣና ልብ በሉ ትላቸዋለ በዚህ ፈተና ያለፈ ለዘል ዓለም ደስተኛ ሆኖ ይኖራል በዚህ ፈተና ያወደቀ ለዘል ዓለም ሸቂ ሆኖ ይኖራልና ሁለት ወር ሰጥተናል አጥኑ አጥንታችሁ ነውና ፈተናው ትፈተናላችሁ ዳይሬክተሩና አስተማሪዎች ተሰብስበው እንደዚህ አሉት ይሄን ሰምተው 40 ተማሪዎች ሄዱ ስንት ተሰጣቸው عند مصحف نو مصحفو سنت ستاچو 2 ور 30 سوتش بدم باطنتو انببو شمددو متو 10 سوتش هيدونا قانون بدانس بيت يولالو ليريتوم سيسكرو يادرالو مصحفو عند قن سايغلبطوت فتنا متانا متو يالفالو يكسرالو انجي لزل عالم كسارا اقسم بالله العظيم ينيام بزي حدنا مفطر كزي حيليم كزيها الليل ظهر الإسلام متى هزيه من لمارق فتنا لمفتن الذي خلق الموت والحياة ليبلوكم ليختبركم أيكم أحسن عملا بفتنا وما أنهم يالفوا وما أنهم يودكوا لما وكنوا. إذن لا ساتروا وندموش لا ساتروا إني أنت أنشي إن أنت النسو هلاتشن أهون بذي ساعت بذي ساعت بفتنا أنا يعلنو ወንበር ላይ ቁጭ ብለን ቴብሉ በፊታችን አለ ፊታ ያኔ ፈተናው እያደረግን ነው ወይም ለፈተና የተሰጠን መጽሐፍ እያነበብን ነው። አንዳንዶችን መጽሐፉን እሳት ያቃጥለዋል፣ አንዳንዶቹ መጽሐፉን አጥፎ በሳጥን ውስጥ ያስገባዋል፣ አንዳንዱ ለትና ቀን መጽሐፉን ያነባል። ያ اخوة نعطي المولود እስቲ ምሳሌ ልስጣችሁ። ዛሬ የተወለደው ሰው አዳድ ስጡት። አዳድ ምንድን ነው በአማርኛ ወንድሞች? አንዲት ማሽን ቁጥር የምትቆጥር ነካት አረጋተለ 1 ነካት አረጋተለ 2 ወይም ሰዓት አውቶማቲካሊ 1 2 3 4 5 ብላ አዳድ ኳተር ይባላል። ካላንደር ካልኩሌተር او اوتوماتيك كالكوليتر سنبل يعني قطاري بس قطاري نو اوتوماتيك قطاري اهون حصان سيولد قطاري وسطو اوتوماتيك يمسراو قطاريو كذات من تلوالله ك80 جمر تلوالله ادميه 80 نو بزي ادي الدنيا لمنور يتسطى 80 عامت نو بلا عدادو ب80 ارجه تستكاكلوالله ህፃኑ ይህን አዳድ ይዞ ሰኞ ተወለደ፣ ማክሰኞ ሲመጣ አንድ ቀን ጎደለ፣ ሮብ ሲመጣ አንድ ቀን ጎደለ፣ ሐሙስ ሲመጣ አንድ ቀን ጎደለ፣ 360 ቀን ሲሄድ ከ80ው አመት አንድ አመት ጎደለና 79 አመት ቆይ ሆነ። ለሚመጣው አመት አዳሩ አይቆምም እየሰራ ነው። ለሚመጣው አመት 78 አመት ሆነ። ሁለት አመት ጎደለ ማለት ነው። አሁን የህፃን እያደገ ሲሄድ የ40 አመት ሲሆን 80 አመት የነበረው 40 አመት ቀርቶሃል ሲባል ቢላህ አለይኩም ጨዋታ ያበዛል፣ ቀልድና ማፌዝ ያበዛል፣ ዝም ብሎ በቃ ትርካ ምርክ ያበዛል። ላ የኔ ዲፖዚት የኔ ሀብት እኮ 40 ብቻ ነው የቀረው ብሎ ጥሩ ስራ ነው የሚሰራው አይደለም። اقسم بالله يا اخوه نحن هو ذلك الطفل يا سويو انيانن انت 4 عامت يادركو عدادو باجه نه يالو ايغودله يهده نو انت يايهونه لكن يتنايت يهن كالكوي بقانيال زاري وندموچ تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الزين قومنا تبارك الذي بتنتنا بسفي وبزيت قتل لك استي الله سبحانه وتعالى لباش نكفتو سراون بدن بني قبان قن لتس يعني كلباش كاچنك لاتاش ان نقاقر كسميتاش ان نقاقر ስሜታችን ሌላ ነው፣ አእምሯችን ሌላ ነው። የሰው ልጅ አቅል ተብሎ የተጠራው አቅል የተባለው አቅሉ አቅል የተባለው ለምንድን ነው? ሊአነሁ ያዕቂል ያዕኒ ይይዛል ማለት ነው። ቁም ነገር የሚይዝ አቅል ይባላል። የተቀደደ ስልቻ እንዳንሆን ወንድሞች። ስለዚህ ባረከላሁ ፊኩም ወባረከ አለይኩም والله سبحانه وتعالى نسأله أن يجعل القرآن ربيع قلوبنا وجلاء أحزاننا وأن يفهمنا ما جهلنا وأن يذكرنا ما نسينا. نا ما يكلنا أنت وندمج سورة الملك يكتلن لعله. والله أعلم، وصلى الله على نبينا محمد وعلى آله وصحبه أجمعين. قديه الله برحمته علماء أجن سطته የሱን ንግግር አንደርስታንድ እንድናደርግ እንድናውቅ ያደረገን ጌታ ለአላሁ ተዓላ መስጋና ይገባው። እና ይህ እንግዲህ ኸለቀ ልመውተ ወልሐያት ተባረክ። እንግዲህ እንሻ አላህ ጀምረናል። አላህ በሰላም እንጨርሰው አላህ ያድርገን። ጹም ብቻ ሳይሆን 114 ምዕራፍ ሁሉንም በሰላም ጨርሰን በአንድ ላይ ሴሌብሬሽን የምናደርግበት ታይም አላህ ይስጠን። በሰማነው ደግሞ የምንጠቀም አላህ ያድርገን። ቁርአንን ለአንደርስታንድ አድርገን በሰማነው በተማርነው በተግባር ለመዋል አላህ ይወፍቀን። የአላሁ ተዓላ ኒዕማ መካድ በሚለው በጣም የሚገርም በጣም የሚያጅብ ነው። እንግዲህ ብዙ አንዳንድ ዑለማዎች ምን ይላሉ? አንድ ማስረጃ እንግዲህ ለሰው ልጅ ለአላሁ ተዓላ ሀያልነት የእሱ ማንነት ለማስረጃ አንድ ቁርአን ነው። ሁለተኛ ደግሞ አሁን ኡስታዝ ያሉት ይሄ ከውኑ ነው። እና ምን ይላሉ አንዳንድ ዑለማዎች? ፈያ ዐጀበን ከይፈ ዩዕሶል ኢላሁ አም ከይፈ የጃድሁ ልጃሂዱ ፊ ኩል ተሕሪከትን ወተስኪነትን አበደን ሻሂዱ ወፊ ኩል ሸይ ለሁ አየቱን ተዱሉ ዓላ አነሁ ልዋሒዱ ይላሉ። ጋራው፣ ሸንተረሩ፣ ሰማው፣ ከዋክብቱ፣ ሌሊትና ቀኑን አይተን አላሁ ተዓላ አንድ ሀያል ጌታ እንዳለ ማወቅ እንችላለን። መጽሐፍ ማንበብ የማይችል አርሶ አደር ገበሬ ይህን ዓለም በዚህ አይነት ከውን በዚህ አይነት ሁኔታ ኦርጋናይዝ አድርጎ የሚያንቀሳቅሰው ማን ነው ብለህ ብትጠይቀው አንድ ኃይል እንዳለ ይነግራል። እና ግን የሰው ልጅ ኡስታዝ አሁን እንዳሉት አላሁ ተዓላ የከፈተለት ብቻ ነው እንጂ ይህን የሚያውቀው ለአላሁ ተዓላ የእሱን ሀያልነት አንድ ኃይል እንዳለ ማስረጃው ከቁርአን ብቻ ሳይሆን ይሁዱ ራሱ ከውኑ ሊነበብ ይገባዋል ነው። ሰማውን፣ መሬቱን፣ ሌሊትና ቀኑን አይተን ራሱ ይህን አንብበን መረዳት እንችላለን። እንደው በአካል እንደኛው ባይናገር ራሱ አንድ በታውንቶ እንደኛው ንግግር ባያደርግ ጋራው ሸንተረሩ በሊሳን አልሐል ይናገራል ማለት ነው። እና ሌላው ደግሞ ተባረክ የሚለው ሁለት ትርጉም አለው ባሉት ኡስታዝ፣ ተባረክ ማለት እንግዲህ ያው ኡስታዝ እንደነገሩን አይተዛየደ ቢሩከ ወኢሕሳኒከ አላሁ ተዓላ ችሮታው ቆጥረን አንዘልቀውም። ሌላው አለው ቢባል ምን አለው ቢባል ደካማ ነው። ማ ዒንደኩም የንፈዱ ወማ ዒንደላሂ ባቅ እንደሚለው ማለት በእኛ ያለችው ነገር እንዳለች አትቆጠርም። ማንኛውም ነገር ከአላሁ ተዓላ ይሄ ነገር እንደዚህ ዝናቡን እስቲ እንውሰድ። በአንድ ቀን ሌሊት ብቻ በአንድ አገር ውስጥ የሚጎርፈው ከሰማይ የሚወርደውን ዝናብ ቆጥሮ የሚዘልቅ ሰው አለ? እና ሌላ ሰው ቢሆን ግን በቧንቧ የሚሸጥ ነገር ቢሆን ውሃው በሌትር የሚሸጥ ቢሆን በአንድ ቀን ሌሊት በአንድ ሀገር ብቻ የወረደው ዝናብ በሌትር የሚሸጥ ቢሆን በሰው ቁጥጥርና በሰው እጅ ቢሆን የሰው ሚልክ ቢሆን ኑሮ እንኳን አንድ ቀን ሌሊት በሰማይ የሚወርደው በአንድ ሀገር ላይ የሚወርደው ዝናብ ቀርቶ በሌትር ስንት በተሸጠ ነበር። ግን የአላሁ ተዓላ ራህመቱ ሰፊ ስለሆነ ሊሚት የለውም፣ ገደብ የለውም። እና አላሁ ተዓላ በተለያዩ ቦታዎች አላሁ ተዓላ በሱራ እንደሚነግረን የአላሁ ተዓላ ኒዕማ ቆጥረን አንዘልቀውም። በሰውነታችን ያለውን በአፊያም ከመጣን ወኢን ተዑዱ ኒዕመተላህ ላ ቱሕሱሃ እንደሚለው የእሱን ኒዕማ የእሱን ገለታ ቆጥረን አንዘልቀውም። እና ቁርአንን አልሐምዱሊላህ ረቢል ዓለሚን ከሰማይ መጽሐፍ አውርዶ ኩቱብ አውርዶ መጽሐፍ ቁርአን አውርዶ ነብዮችን ልኮ በጅህልና በድንቁርና ሳንደናቆር ሑጃ እንዳይሆነው ለምን ነው እንዲህም የቀጣሃን እንዳንለው መጽሐፍ አውርዶ ነብይ ልኮ አስተማረን። የእሱን አንድነት አወቅን ማለት ነው። ከዚያ በኋላ ቁርአን ከመጀመሪያ እስከ መጨረሻ ወላሂ ወንድሞቼ እህቶቼ ብታዩት ሁለት ነው፣ መታኒ ነው። አንድ የጀሃነምን ሰዎች አኗኗር እንዴት እንደሆነ ኡስታዝ እንደሚያስተምሩን ምንድን ነው ሸጀረተ ዘቁም ነው አለ፣ ዶሪዕ ነው አለ፣ ምንድን ነው ግስሊን ነው አለ። እንግዲህ ያንን ተማርነ። ያንን ለመረጠ ሰው ያንን እያወቅነ ያንን ከመረጠ የውመል ቂያማ አላሁ ተዓላ ለምን ጀሃነም ታስገባኛለህ፣ ለምን ዶሪዕ ታስበላኛለህ ማለት ይችላል። ከመሄዳችን በፊት አላህ በረሕመቱ በዝነቱ ገና ከመሄዳችን ወደፊት የሚያጋጥመን ነገር አስቀድሞ ነገረን። እዚህ ዱንያ ላይ ሁሉን ነገር ተንትኖ አስረዳን ማለት ነው። ይህን ከሰራችሁ ደግሞ ይህን ከተከለከላችሁ ይህ ሐራም ነው፣ ይህን አትጠቀሙት ብሎ ከለከለን። በነቢይ አማካኝነት አስተማረን። የነቢዩ ወራቾች ደግሞ ዑለማዎች እስከ ውመል ቂያማ እያስተማሩን ነው። ጀነት ምን እንደምትመስል ደግሞ ነገሩን። ይህን ከሰራ ጀነት ትገባለህ፣ በዚህ ከሄድክ ጀሀነም ትገባለህ። ከዚህ እንግዲህ የእኛ ምርጫ ነው ማለት ነው። ሰው የሰው ልጅ ሳታስተምረኝ ሳትነግረኝ፣ ለምሳሌ አንድ ሰው መንገዱ ይሄደ ከፊት ለፊት አንድ ማይል ቀርቶሃል፣ እንዲህ አይነት አደገኛ ነገር አለ ተጠንቀቅ ብሎት ተጠንቀቅ እያለው ሂዶ ያን አደጋ ቢያጋጥመው ሰው መውቀስ ይችላል። ምክንያቱም እየተነገረው ነው የሄደው፣ ተዋት በዚህ መንገድ አትሄድ፣ ከፊት ለፊት አደገኛ ነገር ያጋጥመሃል ብሎት ቢሄድ ቢያጋጥመው ያን ችግር ሰዎች ተነግሮታል፣ መውቀስ ይችላል አይችልም? ምክንያቱም አላሁ ተዓላ በዚህ በቁርአን የሚነግረን ከመጀመሪያ እስከ መጨረሻ ዝም ብሎ የሚነበብ ነገር አይደለም። ቁርአን ፊክሽን መጽሐፍ አይደለም። እያንዳንዷ ነገር አላሁ ተዓላ ወደ ያጋጥመንን ነገር ይህን ከሰራ ጀነት ትገባለህ፣ ይህን ከሰራ ጀሀነም ትገባለህ ነው። ከዚህ ውጭ የለም፣ ቢትዊን የሚባል ነገር የለም። እንግዲህ ይህን ከሰራ እማ ፊል ጀሒም ወይ እማ ፊል ናዒም ነው። እንግዲህ የራሳችን ምርጫ ራሳችን የምንወስነው ነገር ነው። ግን እኛ እየቀለድን ነው ያለ ነው። አሁን በሀያታችን በህይወታችን አባቶቻችን፣ ወንድሞቻችን፣ እናቶቻችን እየሄዱ እያየን ስቲል እኛ ተኝተን ወደ ይተዱ የተዱ አንድ ከተማ በሀገራችን ለምሳሌ ብንሄድ ድሮ በልጅነታችን የነበርነው ሰፈር አሁን ስትሄድ የለም። እነዚያ ሰዎች የተዱ ወደ አክሙ እነዚያማ ሞቱ ጠፉ። ግን እነዚያን ሰዎች ያንን ከተማ አይተን ባዶ ሲሆን አሁን እኔ ወላሂ ከሀገር ቤት ከወጣን ማለት ነው እያንዳንዳችን ወደ ሀገር ቤት አሁን ስትመለሱ ድሮ የምታውቁት ሰው ታገኛላችሁ? የለም። አዲስ ጄኔሬሽን ነው ያለው። ያ ሁሉ ህዝብ እኛ የነበርን ከተማ በከተማው እኔ በነበርኩበት ሰዓት አንቺ በነበርሽበት አንተ በነበርክበት ከተማ ባደግክበት ከተማ አሁን ብትሄድ የምታውቀው ሰው ታገኛለህ? የለም። የተዱ የተዱ ጠፉ ወደ አኼራ። ስለዚህ እዚህ ያለነው ዱኒያ ላይ ያለነው አኗኗራችን ውሸት መሆኑና ጊዜያዊ መሆኑን መረዳት አለመቻላችን በጣም የሚያሳዝን ነው ወላሂ። እና ትንሽ እስቲ አቅላችንን እናነጋግረው። ሰዎቹ የተዱ ሰዎቹማ ሞቱ፣ ወደ አኼራ ሄዱ፣ እኔም ነገ ሄዳለሁ የሚለውን ነገር ወደ አእምሮችን እናንጣውና እስቲ ህይወታችንን ዘቁም እንዳንበላ። እዚያ በኋላ መላኢካው ራሱ ምን ይላል? ጀሀነም ደጃፍ ላይ አቁመው አለም ያእቲኩም ነዚር እኮ ነው የሚለው። አሁን በሚቀጥለው እንሻአላ ኔክስት ዊክ እናገኘዋለን፣ ነገ እናገኘዋለን። ቃሉ በላ ቀድ ጃአና ሸይ ነዚሩ ነው እኮ የሚሉት። አረ መጥተው ነበር፣ ነብዮች ነግረውን ነበር፣ እና አቡ መሐመድ ነግረውናል አስተምረውናል ብለን እዚያ ይህን መልስ እንዲያንሰጥ እንሻአላ መጽሐፋቸውን በቀኝ ከሚሰጡች እንዲሆን እንድንሆን እዚህ ሆኖ ማስተካከል የምንችለው ቱሌት እንዳይሆንብን ማስተካከል የሚቻለው እዚህ ዱንያ ላይ ነው። ቻንሱ ያለን አሁን ነው። ግን አንድ ጊዜ ነገ ዛሬ ስንል ዝም ብለን በዚቹ በቅልቢቱ ዓለም ስንታለል መውት መውቱ አንዴ ሹልክ ካልን መመለስ አይቻልም፣ ማስተካከል አይቻልም። እስከ ዛሬ ከልጅነታችን ያሳለፍነው ጥፋት አሁን እድሉ አለን፣ ቻንሱ አለን፣ ማስተካከል ይቻላል። ረሒም ነው አላህ። ተውበተ ነሱ አድርገን ከተመለስን ወንድሞች እህቶች፣ ወላሂ እኔ ጥሩ ሰው ነኝ ለማለት አይደለም፣ ግን እድሉን አናባክ ነው ይባሱን። ጸጸት እንዳይመጣብን፣ እጃችን መቆርጠን መብላት እንዳይመጣብን። ወየውመ የዐዱ ዛሊም ዐላ የደይህ የቁል ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ ያ ወይለታ ለይተኒ ለም አተኺዝ ፉላን ኸሊላ። መጥፎ ጓደኛ አትያዙ ወንድሞች እህቶች ወላሂ ጓደኛ ምረጡ። ብዙ ወላሂ በሀገራችን ነው የምላችሁ፣ ስንት እውቀት ያላቸው የፊቅ በሀገራችን ቁርአን የተማሩ ፊቅ የቀሩ ብዙሞች ብዙዎቻችን እዚህ ወደዚህ ሀገር መጥተን ስንቶቻችን የጠፋ ነው? ስንት ወንድሞች ናቸው የጠፉት? ጌርፍረንድ ብለው ይዘው በዝሙት ሶስት አራት ልጅ የወለዱ ስንቶቹ ናቸው? ኪታብ ያውቃሉ፣ አባቶቻቸው ሙስሊም ቤተሰቦች ናቸው። ግን በማን ነው የጠፉት? እዚህ በጓደኛ ጓደኛ እናስተካክል። ወላሂ ጓደኛ እንምረጥ። ጓደኛ ምን የጠንካራ ነኝ አንበል። ወላሂ ጓደኛ በጣም አደገኛ ነው። አደገኛ ጓደኛ በጣም ወሳኝ ነገር ነው። ስንት ወንድሞቻችን ናቸው ወላሂ ስንት መጥፎ መጥፎ ቦታ ሄደው በዚያው ሞት የቀደማቸው ሳይመለሱ ተውባ ሳይወፍቃቸው። እና ኢንሻአላህ አላብዛባችሁ፣ ታይም ዙህርም በእኔም ደርሷል። እንደው ዝም ብዬ እናንተ ጋር ወንድሞች እህቶች ጋር ሸር ለማድረግ ነው። አላሁ ተዓላ ወደ ቁርአን ወደ ሱና ይመልሰን። ኺታማችንን አላህ ያሳምርልን። ቁርአን ወላሂ ቁርአንን ካወቅንና ሐዲስን ካወቅን የረሱል ዓለይሂ ሰላቱ ወሰላም የሶሓቦችን ታሪክ ካወቅን መስተካከል ይቻላል። በጅህል መስተካከል አንችልም። ለመስተካከል ወሳኙ ዒልም ነው። አልዒልሙ ኑር። ቁርአን ካላወቅን ልንስተካከል አንችልም። እና ዝም ብለን ቁርአን ስንማር ደግሞ እንደው እግር መንገድ ገጠመኝ ዝም ብለን ስታንድ ባይ ሳይሆን ከልብ ስራዬ ብለን የዱንያ እንኳ ይችው እንግዲህ አሁን እድሜያችን 30 ዓመት 40 ዓመት ሆኗን ዶክተር ሊሆን ከ30 ዓመት በኋላ ስንት ነው ዶክተር ሆኖ? ወላሂ እኔ በዚህ ሀገር ዶክተሮች እንደማያቸው 24 ሰዓት እረፍት የላቸውም። 30 ዓመት ተምረዋል፣ ደክመዋል፣ ጸጉራቸው መልጧል። ግን አሁን እንኳ የእረፍት እንጀራ አይደለም የሚበሉት። እንደውም ትዳራቸው የጣመ ኑሮ የላቸውም። ወላሂ ከባለቤት ጥሩ ባለቤትና ጥሩ ትዳር የላቸውም። ምክንያቱም ሌሊት ይመጣል፣ ኢመርጀንሲ ይጠራል፣ ይሄዳል። ቀኑ እዚያው ነው የሚውለው። ሁለት ሆስፒታል ይሰራል። መቼ ነው ላይፍ ከቤተሰቦቹ ጋር ቁጭ ብሎ የሚያሳልፈው? ደስታ የላቸውም። ግን ደስታ የዱንያም አኺራም ለማግኘት ከፈለግ ከላሙላህን ከልብ ማይንዳችን፣ አሁን ኡስታዝ እንዳሉት ቀልባችንን ብቻ ሳይሆን አእምሯችንን ከፍተን ቁርአን እንማር። አላ ቢዚክሪላሂ ተጥመኢኑል ቁሉብ። ቁርአንን ካወቅነ እርካታ እናገኛለን። እና ኢንሻአላህ ወንድሞች እህቶች አውፍ በሉኝ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ወንድሞቼ ማስታወስ የምፈልገው ታይም በሚጠበቅ ጊዜ ሁላችንም ታይም እንመልከት። ምክንያቱም ዙሁር ስለደረሰብን ማለት ነው። ኡስታዝ ኑር ሐሰን ይቅርታ ታደርግልን እንዳለ ትንሽ ረዝሟል። ሌላ ጊዜ ማለት ነው፣ ጊዜ ካለ ኢንሻአላህ። ባረከላሁ ፊኩም። እኔ ትንሽ የምናገረው ታይም ከመጥበቡም የተነሳ ኢንሻአላህ የረሱል ሰለላሁ ዐለይሂ ወሰለም አሁን ዛሬ ከተሰጠነው ደርስ እንዳለ ሁሉም ጁምላው እንደተቀመጠ ሆኖ አላህ ሱብሓነሁ ወተዓላ ይህንን ሞት እንደፈጠረውና ረሱል ዐለይሂ ወሰለም እንዴት አድርገው ባጭር እንዳስቀመጡት አዘለላሁ ኢብነ አደመ ቢልመውት ያሉት እንትን በጣም ልቤን ያነካኝ። ምክንያቱም ባለፈው እንደምታስታውሱ ሰኞና ማክሰኞ የጁዝአማ መጨረሻ ፌስቲቫላችን ነበረ እና ያንም ትንሽ በተዘጋጀሁበት ምንም ሳልጨርስ ሞካክሬ ነበር የሄድኩት እና እስቲ የሚቀጥለው ቀን ኢንሻአላህ ብዬ ለማክሰኞ ማታ ስተኛ ሁሉ ተደስቼ ተኛሁ ማለት ነው። ስተኛ ከእንቅልፌ የሚቀሰቅስ ደወል ተደወለ፣ ስልክ ተደወለ እና በደንብ አልተኛሁም ነበረ። አንድ ሙስሊም ወንድም የአሜሪካዊ ነው ማለት ነው ሙቶ፣ ግን ዘመዶቹ ጠቅላላ ካፊሮች ስለሆኑ ሊያቃጥሉት ከተዘጋጁ በኋላ በሰዓት ማለት ነው ያቃጥሏቸዋል። መሬት መግዛት ምናምን ስለሚያቅታቸው እነሱ በቀላል ዋጋ ያቃጥሉና ካርኔሽን፣ ከዛ በኋላ ዱቄቱ ማነው ስሙ ይሄ አመዱን በግላስ አድርገው ያስቀምጣሉ ወይም ያጠፉታል። እንደዛ ተብሎ ግን አንድ ሙስሊም አላህ ሱብሓነሁ ወተዓላ አጅሩን ያብዛለት እሱ ይሰሙና ተከራክረው ይፈቀድላቸዋል የተሰጣቸው ሬሳውን ማለት ነው። መቃብሩ ተገዝቶ እኔም ማታ ተደውሎ ለጀናዛ ለማጠብ ተደወለልኝ። አልሐምዱሊላህ ማክሰኞ እዛ አልነበርኩም። ጠዋት ሄድን አጥበን ጨርሰን መስጂድ እስከ ለመስገን ዙሁር ስለሚሰገድበት ጀናዛ ቶሎ ጨረስና ወደ ቤት ተመልሼ መስጂዱም ብዙ ቅርብ ስለሆነ መጣሁ ማለት ነው። መጥቼ ሱብሃንአላህ ስመጣ ደግሞ ኤሌክትሪክም የለም። እንግዲህ ማክሰኞ ጉዳይ ኤሌክትሪክም የለም። ያው እንግዲህ ወደ መስጂድ ይዘን አሁን እሱን ሰውየውን ቀበር። እንግዲህ ምን ያህል አላህ ሱብሃነሁ ወተዓላ የሰው ልጅ በሞት እንዴት ዝቅ እንዳደረገው የሚጠቁሙ ሀዲስ ዛሬ ሳየው በጣም አስታወሰኝ። እና ቀኑ እንግዲህ ክረምት ነው፣ እንደገና ደግሞ ዝናብ ጧት ይዘንብ ነበር። ያንን ሬሳ ይዘን ሄርን። ዘመዶቹ ካፊሮች ናቸው፣ እህቱ፣ ልጁ ምናምን፣ ምንም ሙስሊም ባል ነገር የለም። እሱ ነው ሙስሊሙ አላህ ይማረው። እና ሄርን ቀብሩ ላይ። ቀብሩ በኦልሞስት ጭቃና ውሃ ሞልቷል። እና ያንን በጭቃ እንደገና ውሃውን በጭቃ እንትን ብለን አድርቀን ማለት ነው። አድርቀን ብሎ ማለት ጭቃ አደረግነው እንጂ አይደርቅም። እንደሱ አድርገን ያንን በነጭ ጨርቅ የተከፈነ ጀናዛ እዛ ጭቃ ላይ ጣል ነው። እንግዲህ የሰው ልጅ ከዚህ የበለጠ እንደው እኔ ነኝ ሲል የነበረ ሰው ከዚህ የበለጠ መዋረድ አለ? የለም። አላህ ብቻ ነው ልዕልና የተገባው ከሁሉ ነገር የጸዳ ከሁሉ ነገር ማንንም ሊነካው የማይችል አላህ ብቻ መሆኑ አላህ Subhanahu Wa Ta'ala خلق الموت والحياة ሌላ ቀርቶ እዛ ሲቀብር እህቶቹ ዘመዶቹ ያን ጉዳይተው በጣም ነው የተገረሙት እነሱ ተመልከቱ አልহামዱሊላህ አላ ኒዕመቲል ኢስላም እስልምና የፈለገ ቢሆን በዚህ ዱንያ سنኖር አላህ Subhanahu Wa Ta'ala ችግር ቢደርስብን ውርደት አይደለም ውርደት አይደለም በአኺራ ደግሞ ተስፋ አላህ ጀነት እንዲያደርገን ይያልና አላህን ለምነዋለን እነዚህ ካፊሮች ተመልከቱ ሙሽሪኪን ካፊሪን የሚያስቡትን ተመልከቱ በዚህ ዱንያ እንኳን በዚህ ዱንያ ሲሞት ተከብሮ እንዲቀበር አልተደረገም ምንድነው የሚያረጉት በሰዓት በ15 ደቂቃ ውስጥ ለምለም ማድርጎ ሰውነቱን ጨርሶት ከዛ በኋላ within 15 minutes አንዳንድ አጥንቶች የቀሩትን አውጥተው ፈጭተው በግላስ ውስጥ አስቀምጠው እንደ ትልቅ ነገር መኩሪያ አድርገው ቤታቸው ያስቀምጣሉ ከዚህ የበለጠ ውርደት አለ ያ جماعه الخير سبحان الله ከዚህ በፊትም አንድ ሙስሊም እንደዚሁ በአክሲደንት ሞተና እናትና አባቱ እህቶቹ ሁሉ እንቢያን ሰጣችሁም ብሎ አቃጠሉት እየለመረ ወስዶ አቃጠሉት እናቲቱ የሱን አሽ ይፈልጋለሁ ብላ ወላሂ ከኛ ሀበሻ አግብቶ ወልዷል እኮ ከኛ ከሀበሽ ሙስሊም ነው እንቢ አልሰጣችሁም ብሎ አቃጠሉት ታቃላችሁ ከዚህ የበለጠ ዞላለ በዱንያው እንኳን ተከብሮ መኖር የማይችሉናቸው እነሱ ይመስላቸዋል አንሁም يحسبون انهم يحسنون صنعا ጥሩ ስራ ይሰሩ ይመስላቸዋል የሚሰሩት ግን በጣም የሸተተ የገማ ስራ ይሰራሉ አልহামዱሊላህ ለአንኢመት الاسلام ይሄን ይመስላል ኢንፎርሜሽን ለነገራችሁ ስለፈለኩን በዙ አጋጣሚ አፉ በሉኝ ዙሁ ስለደረሰብን ሁላችንም ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ وعليكم السلام ورحمه الله وبركاته بسم الله والحمد لله والصلاه والسلام على رسول الله صلى الله عليه وسلم اللهم لا سهل الا ما جعلته سهلا اللهم الذي اذا شئت الحزن تجعل سهلا اللهم سهل امورنا امين يا رب العالمين استاذ محمد جزاكم الله خير الجزاء وبارك الله فيكم وطول الله عمركم بما حسن العمل ان شاء الله استاذ ما شاء الله جزاكم الله خير بمجمريا ወደ ተፍሲሩ የተባረከ ማግባታችን በፊት ይሄ ጥያቄና መልስ ያረጉት የጁዙ አማን በጣም በጣም በጣም ጠቃሚ ነበር استاذ جزاكم الله خير እንዲያውም አንድ 3 ወይም ሁለተኛ ቀንም ነገ እንደዚሁ አንድ 8 10 ጥያቄዎች እንደገና ከጁዙ አማ ቢጠየቁና ብን ጨምርበት ኢንሻአላህ ለሁላችን ካሁን በፊት ተማርነው እንዴት አረጋነስ ከህይወታችን ጋር ያይዘዋለን የሚለው የበለጠ ሊያስተዋውሰን ይችላል ኡስታዝ ወላሂ እኔ በጣም ዘ ቤስት ታይም ነበር ማለት ይችላልው ያን ጊዜ ጥያቄና መልስ የነበረ ማለት ነው ሁላችን ምንድነው እዚህ ጥያቄ ከየት ሱራ ነው ያለችው ያን እንትን ይሆን ነበር ብናቆም ባናቆም ባይ ኢት ዳዝንት ማተር ግን በጣም እንትን ብዙ ተማርንና ኢንሻአላህ ኡስታዝ ጀዛኩሙላህ ኸይር ኢንሻአላህ ይሄን ጁዙ ደግሞ ከዛ የበለጠ እንዲሆን ኢንሻአላህ አላህ እንጠይቃለን አላህ Subhanahu Wa Ta'ala ሁሉ ምስጋና ለሱ ይገባው እንደዚህ ያርጎ ዲናችን በጣም ቀለል ያረጋልንና እንደናንተ ደግሞ ዓሊሞችን አላህ ያሰጠንና ዲናችንን በቀላል ነገር እንድንማር ያደረጋልን ማለት ነው ከዛ ወደ እንትኑን ስገባ ሱብሃንአላህ ከፋይዳው ነው ወይም ደግሞ ከተነገረን የዚሁ እንትን ጠቀም የዚች ሱራ ሱረቱል አልሙልክ ወይም ተባረክ ጠቀም ነው በጣም ብዙ ብዙ ብዙ ጠቀም አላት ለስንት አመታትኛ በቀብር ለስንት አመታት እንደነምኖር አይታወቀም ቀደም እንዳልነው ሱብሃንአላህ እስከ የውሙል በዓስ ስንት ሚሊዮኖች ሚሊዮኖች አመታት ነው እዛ ምንኖረውና ይቺ ግን ምናልባት ለመቅራት የሶስት ወይም ከበዛ ደግሞ እስከ 7 ደቂቃ ብቻ ነው የምትወስደልን ይቺን ሱራ ለመቅራት ማለት ነው እና ኢንሻአላህ አሁንም ሁላችን ወንድሞችና እህቶች ሳንሰላች ለመቅራት ጥረት እናድርግ እዚ ላይ አንድ እንትን ኡስታዝ እንደ ጥያቄም እንደ እንትንም ላለም የምፈልገው ምንድን ነው? ለምሳሌ በሱረት አልዑሻ ይሁን በሶሪ በሰላት አልዑሻ ይሁን ወይም በአልዊትር ወይም ሰላት አልሌይል ሱና ነዋፊል በምንሰግድበት ይችን ሱራ እየቀራን እና ይችን እንትን ከእሳት እንድጠብቀን ብለን ከቀራትንም ያን ኢንሻአላህ ይበቃልናል ወይስ በተለየ ለሷን ብቻ ነው ወይ ወይም ለዛ አጀር ብቻ ለዛ ንያ ብቻ አድርገን ነው መቅራት ያለብን? እንደዛ ካረግነውስ ኢንሻአላህ አጅር እናገኛለን ወይ ወይም ጥቅም እናገኛለን ወይ? ይሄን ለማረጋገጥ ነው እኔ እናገኛለን ብዬ አስባለሁ። ግን በበለጠ ደግሞ ያው የዓሊሞች እንትን ህክሙን እዚህ ላይ እንድትነግሩን ኢንሻአላህ በመጨረሻ ኢንሻአላህ። እና ወደ እንትኑን ስንገባ ወደ አያዋን ስንገባ ማሻአላህ መጀመሪያ የአላህ ስብሐነሁ ወተዓላ አዘመትን ነው የተማርን ማለት ነው። አላህ ስብሐነሁ ወተዓላ እስከ ስንት ሀያል መሆኑን፣ አላህ ስብሐነሁ ወተዓላ እስከ ስንት ሁሉም ነገር ሁሉም የኸይር ነገር የሚባለው በእጁ መሆኑን ወ መፋቲሑል ኸይር የሁሉን እጆች የሁሉን ኸይር ነገሮችን በአላህ ስብሐነሁ ወተዓላ መሆናቸውና እነዚህ ኸይር ደግሞ አላህ ስብሐነሁ ወተዓላ ተሐሱንም እንዳደረገላቸው እንዳሳመራቸው ማለት ነው ሁሉም ጥሩ ነገሮች። ስለዚህ እኛ አላህ ሱብሓነሁ ወተዓላ እንደዚህ መሆኑ አውቀን የሚገባውን ዒባዳ ደግሞ ለሱ መስጠት አለብን ማለት ነው። ብዙ ጊዜ እኛም የምንሳሳተውና የማናረገው ለምንድን ነው? አላህ ሱብሓነሁ ወተዓላን በትክክል ስለማናውቅ ነው። አላህ ሱብሓነሁ ወተዓላ ስለማናውቅ በትክክል ስለማናውቅ ለዛ በዒባዳችንም ወይም በምናረገው ለዚህ ዝግጅት ለሚመጣው ዓለም ማለት ነው ለአኺራችን የምንሳነፈው ለዛ ነውና ኢንሻአላህ እንደዚሁ ብዙ ተጨማሪ እንትኖችን ያስፈልጉናል ደርሶችን ያስፈልጉናል። ይቺ ሱራ ደግሞ በጣም በጣም በጣም የተለየ የመጀመሪያውን አያ የአላህ ሱብሓነሁ ወተዓላ ታላቅነት የአላህ ሱብሓነሁ ወተዓላ ሙልኩ እስከ ስንት እንደሚደርስና እሱ ኪንግ ኦፍ ኪንግስ መሆኑ የሁሉም ንጉሶችን ንጉስ መሆኑ ለነሱ ብቻ ሳይሆን በሰማያትና ምድር ላይ ያለ በእጁ መሆኑ እያለ ስለዚህ ለምንድን ነው አላህ ሱብሓነሁ ወተዓላ እያለን ሌላ ነገር የምንሞክረው? ሌላ ነገር ምን ወይም በእውቀታችን በቃ በዚህም ከሌላውም ሰዓዳ እንድናገኝ ብለን የምናለፍ ወይም ከሌሎቹ እገዛን ለምንድን ነው የምንጠይቀው? ምናልባት ከወልዮችም ሊሆኑ ይችላሉ፣ ከአሊሞች ሊሆኑ ይችላሉ፣ ከተለያዩ ሰብአዊና ናን ሰብአዊ የሆኑ ነገሮች እንደዛ ሊሆን አይችሉና ኢንሻአላህ አሁንም ተወክላችን በአላህ ሱብሓነሁ ወተዓላ ማረግ አለብን ነው ምለው። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊ ወሰሐቢ ወሰለም። اللهم علمنا ما جهلنا اللهم زدنا علما اللهم زدنا علما اللهم احفظ الاستاذنا ابو محمد امين امين وصلى الله على سيدنا محمد وعلى اله وصحبه وسلم ساعات لما تاثر نو استاذ ان شاء الله كشالو ياكن تياكيون بيعرضوا لي ده سيلاي نبر. والسلام عليكم ورحمه الله وبركاته. ما يتكش وعليكم السلام ورحمه الله وبركاته. سلامات حديثو اندالو بنوستو الشلال حديثو يميلو ليليت ليليت ويمكما تنيات بفيت سورة الملك قرطو يتنيا كعذاب القبر تكراكلا ليش بلوال سلزي قطا لسورة الملك بله بتقراو نو ظاهر الحديث حديثو ملائكت اندزينو ميلو بسالات كقرهات جن بنية الصلاة لهوني بسالات وسط كقرهات يعني بسالات وسط كهوني والله أعلم. ምክንያቱም በሰላት ቢሰገድ እንዴት ነው ተብሎ አንድ ዓለም የተናገረ የለውም እስካሁን ድረስ። ላኪን ኢዛ ዘሀብነ ቢዛሂር አልሐዲስ ሐዲሱ እንዳለ ከወሰድነው ግን ሆኖ ብለው አንድ ሰው ከመተኛቱ በፊት በአልጋ ላይ ሆኖ ከሆነ ወይም በወንበር ሆኖ ቀጥታ ከመተኛቱ በፊት ሱረት ተባረክ ጀምሮ ሲጨርሳት ነው። ምክንያቱም አንተ በሰላት ሙምኪን ግማሹ አንድ አሁን ትቀራለህ፣ ግማሹ በሁለተኛው ረካዓ ትቀራለህ። እንደዚህ እንዳይሆን ቀጥታ ሱረት በንያ ነቢያችን እንደዚህ ብለውኛል እና ነቢያችን ሱረት ተባረክ የቀራ ከአዛበል ቀብር ይድናል ተብለዋል። በዚህ እምነት ለእሷ ብቻ 5 ደቂቃ ወስደህ ብትቀራ ይህ የተመረጠ ነው። ምክንያቱም በሰላት ቢቀራ እንዴት ነው የሚባል ነገር ፈትዋ አልሰማንም እስካሁን ድረስ። ስለዚህ በዛሂር አልሐዲስ ብትሄድ ይሻልሃል ነው ምለው። ማይክ ፍሪ። السلام عليكم ورحمة الله وبركاته. خير إن شاء الله مسمى مثلنا ياسين كان سلوانا وعنداندي. طيب سمع الحمد لله رب العالمين، جزاكم الله خير. الحمد لله قديه ليلة جزء لما جمر يا بقان قيت. الحمد لله رب العالمين أدمي ستون يا تشيم ما يسولج تايفون ما ستوت أنكوان ما يروح روحاتنا أقوي تولن. الحمد لله رب العالمين لذي درسن مسكان يدرسوا، جزاكم الله خير أستاذاتنا. الله دمو يا قيوت اسكما جرشاو ميقتلو كنيا غير صبر ادركو مالسنا بميدرسو له صبر ادركو عفو بلاون كنيا غير اسكما جرشاو ميقتلو الله يادركوت ادمي استط بيته سبوتنم الله سبحانه وتعالى بركه يادركلوت. شي استايت سكوا انغدي سوره ملك تبارك ለመቅራቱ ቀላል ነው ኪታብ ወስተንም ባሉት ኡስታዝ ኢቨን ኪታብን ባንውስት ባውኑ ሰዓት እያንዳንዱ ሰው ቴሌፎኑን ቻርጅ አድርጎ አጠገቡ ነው አስተው የሚያስቀምጠውና የሚያድረው ብዙ ነገርና አለ ለንተኛ ስንል ስንቀመጥ ስንነሳ እና በዛች ሰዓት ቴሌፎናችንን ከፈታ አድርገን አልጋ ላይ ከወጣን በኋላ የሚቀሩትን ቀጥተን አያተል ኩርሲም ሌሎችንም ከዛ በኋላ ተባረከንም በዚሁ በቴሌፎኑ ቀርተን ብንተኛ ቀላል ነገር ነው። አልሐምዱሊላህ ረብል ዓለሚን። እኔ አንድ ጊዜ በጣም ነው ያስቸግረኛል እንቅልፍ። ያው በህፍዝ ነው መቀራው አልጋ ላይ ሆኜ ነው መቀራውና እንቅልፍ ያስቸግረኝ ዘንድ ብሎ ይዞኝ ይሄዳል። እጀምራለሁ ይዞኝ ይሄዳል። መጨረሻ ላይ አንድ የሆነ ህልም አየሁኝ። ጥሩ ህልም ነው ነገሩ፣ ግን ያቺ ከጀምር የማቋርጣት ተባረክነሽ ብዬ ለልጆቼም ነገርኩኝ። ኪታቡን ለመያዝ አጠገባችሁ ለማድረግ ለእንትን ከማይመቸው ከሆነ ኢዚ ነው ለማለት ነው ያንን ያልኩት። ቴሌፎንም ከፍተን ብንቀራ እንችላለን፣ ኢዚ ነው ለማለት ነው ያንን ያልኩት ማለት ነው። እና ከዛ ወዲህ አልሐምዱሊላህ ረብል ዓለሚን አሁን በሚቻለኝ መጠን ቆጭ ብዬ ቀርቼ ለመጨረስ ነው መሞክረው ማለት ነው። ተጋድም ያልቀራ እና ሌላው የረሱልን በረካ አለይሂ ሰላት ወሰላም በረካቸው ሱብሃንአላህ በጣም ዛሬ የሰማሁት ከዚህ በፊት አልሰማሁትም። ሰምቼዋለሁ ግን ረስቼዋለሁ ማለት ነው። አሮጊቷ ወይንም ሴትየዋ ወስዳ የረሱልን አለይሂ ሰላት ወሰላም ላብ በዛ ማድረጓ በጣም አላህ ስብሐነ ወተዓላ ይመረጣቸው በረካቸው በጣም ትልቅ ደረጃ ያለው መሆኑን እኛ ሁላችንም እናቀዋለን። ግን በጸጉር ይያሉ ባሁን ጊዜ በየዓለም ወስደው የሚያደርጉትን አላህ ያለም ነው ምንለው ያጠራጥራል። ጸጉራቸውን በረካ አለው ብለው ሰዎች የሚስሙት እናንተ የሚሉት ያጠራጥራል። እሱ ያው ከበረካቸው የተነሳ ሁዘይፋ ቢን የማኒ ደማቸውን የጠጡታሉ። የዚህ ደረጃ ማንም ሰው ማንም በዓለም ላይ ያለ ሰው የማንንም ሰው ደም እንኳን ሊጠጣው ቀርቶ በምላሱ ማስነካት የማይችለውን አድርጓል። ይሄ የረሱልን አለይሂ ሰላቱ ወሰላም ትልቅነት በረካቸው ያሳየናል። ሌላ አላህ ስብሐነ ወተዓላ መሊክ አብደላህ ቢን ዙበይር ነው። ኦኬ ሁዘይፋ ቢን የማን ወሰለኝ። ያው የስም ችግር አለብኝ ብያለሁ በፊትም፣ ግን የእኛው እርግጠኛ የሆንኩ መስሎኝ ነበር። አፉ በሉኝ እንሻአላህ። እሺ አብደላህ ቢን ዙበይር፣ እሺ አስተካክሉት እናንተም እንሻአላህ። አፉ በሉኝ ለማሳሳቱ ማለት ነው። ሌላውም አላህ ስብሐነ ወተዓላ እንግዲህ መሊክ መሆኑ ተባረከ الذي بيده الملك የአላህ ስብሐነ ወተዓላ ሙልክ ምን ያህል ከማንም ጋር ሊወዳደር የመወዳደር ሐሳቡም ሊኖር እንደማይችል ሁላችንም እናቃለን። ማናቸውም ፍርዓውንም ቢሆን ኃይለ ሥላሴ የት ነው የሄደው? መጨረሻ ላይ የተቀበረበት ቦታ ራሱ የት ነው? ፍርዓውንስ በምን አይነት ሁኔታ ሞተ? ነርሙድ እነዚህ የመሳሰሉት የዓለምን ይገዙ የነበሩ እንዴት ነው አሟሟታቸው ራሱ እንትን ይናገራል። ምንም ነገር ሊሰሩ የማይችሉ ሰዎች ናቸው። ምንም ከራሳቸው ዝንብ እንኳን ማባረርና ያንን ዝንብ የተቀመጠበትን ምንም ማድረግ የማይችሉ ሰዎች ናቸው። ከአላህ ጋር ምንም የሚገናኝ ነገር የለውም። የአላህ ስብሓን ወተዓላ ሙልክ እና አላህ ስብሓን ወተዓላ ማሊክ ልሙልክ ነው። አልሐምዱሊላህ ረብል ዓለሚን የእሱ ባሪያ ያደረገን አልሐምዱሊላህ። የሰው ባሪያ አላህ ያድርገን። ሌላው ነጥብ ማነሳው እኔ የሰው ልጅ እንግዲህ አላህ ስብሓን ወተዓላ እንደሚፈጥረን ወለዚ ዩሰውርኩም ፊል አርሓሚ ከይፈ የሻእ እንዳለው አላህ ስብሓነ ወተዓላ እንደፈለገ አድርጎ ፈጠረን። ከዚህ እንግዲህ ዑለማዎች ፊቅህ የወሰዱት ምንድን ነው ተባለ፣ ተጅሚል ራሳችንን ማሳመር፣ ራሳችንን እናሳምራለን ብለን አንዳንድ እንትኖች መቀየር ማለት ነው፣ ፊትም መቀየር። ይህንን ያደረጉ ሰዎች እንግዲህ አብዛኛዎቻችን አይተናል ምን ያህል እንደሚበላሹ እና የሚፈቀደው ግን ራስን አይሰማም። ኦኬ፣ ጨረስኩ። ታይም አለቀ። ኦኬ፣ ታይም አለቀ። ጠይብ፣ ማይክ እሙ ማይክ የሚል ስላየው ነው። ሶሪ። እሺ፣ እና በዚህ ላይ እኔ አስተያየት መስጠት የምፈልገው ሱብሃንአላህ፣ ዋናው በአኺራ ነው ብለዋል። የሰው ልጅ ቆንጆ ሆነ ጥቁር ሆነ ቀይ ሆነ አይነ ስውር ሆነ አካለ ስንኩል ሆነ የሰው ልጅ አላህ ስብሓን ወተዓላ በሚሰጠው ቦታ ያ ጀነትና ጀሀነም ነው። እና እኛ ጀነትና ጀሀነም እንዳለ ያንን ካወቀን፣ አኺራ እንዳለ ካወቀን የእኛ መልክ አያስጨንቀንም። የሚያስጨንቀን ስራችን ነው። አላህ ስብሓን ወተዓላ እንግዲህ የደካማዎችን ምን ያህል እነ ቢላል እነ አብደላህ ቢን መክቱም አይናቸው የማያየው እንደገና ቢላል ባሪያ፣ እንደዛ አይነቱ ሰዎች ትልቅ ደረጃ ሰጥቷቸው ሙአዚን፣ ሱብሃንአላህ፣ እነዚህ ሁለቱን እንኳን ብንወስድ ማለት ነው። ብዙ ሰዎች አሉ። ሼክ ቢን ባዝ ትልቅ አሊም ናቸው፣ አይናቸው ስውር ነው። ይሄ ሁሉ በዱንያ ቢሰጠኝ ባይሰጠኝ ምንም እንትን የለውም፣ ግን በአኺራ በአኺራ አንድ ሰው ጥሩ ደረጃ ሲያገኝ ያ ነው ተቅዋችን ነው እንጂ የሚታየው መልካችንና በሰውነታችን ያለው ጉድለት አይደለም። አላህ የሰጠኝን እሺ ብዬ ከተቀበልኩ ለዛ ነው ሊየብልወኩም፣ አሁንም ቢሆን በሰጠኝ ሁሉ ከተቀበልኩኝ ፈተናውን አልፋለሁኝ። የሰጠኝን ግን ካልተቀበልኩኝ ፈተናውን አላልፍም። ኦኬ፣ ልቀጥል ነበረ። ጀዛኩሙላህ ኸይር። ታይም ኦቨር እየተባልኩ ነው። ሰለላሁ አላ ሰይድና ሙሐመድ ወአላ አሊሂ ወሰሐቢ። አፉ በሉን። ጀዛኩሙላህ ኸይር። ኡሙ ሪድዋን፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡሙ ሪድዋን ማይክ ብለሽ አለ አይደል? ቾክላለው ምናምን እያልሽ ነበር። ማይክ ሰጂ፣ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ፣ እና አቸኮልኩም ነበር። ምቸኩል እያልኩ ነው የነበረው። ምናልባት የተገነዘብከው አንተ አክስ ሆኖ ነው። ሰዓት ካለቀ ለነገ እናስተላልፈው። የምቸኩሉ ካላችሁ ላስቀድማችሁ፣ አለበለዚያ ግን ልቀጥል። ሰማለ ጀማ ልቀጥል። ኦኬ፣ ጀዛኩሙላሁ ኸይር። እንሻላ እሺ። بارك الله فيكم. الحمد لله الذي هدانا لهذا وما كنا لهدانا الله. الحمد لله رب العالمين. نكتر المجمرة سهبا وابناء الساكرة تنقال بروف نجزرنا وزاري بسماو تفسير مالتنا. طبعا كل من سماو الحمد لله رب العالمين بطان مريان تفسير سما بطان الرجال قال لهم سبحان الله مذوبة مذوبة آخر يحشم تمسك من سما مثلا يالله عالمنا እና አባቴ እንደዋል ሶስት ነገሮች ነው በጣም ወዳለው ያስደስተኛል ይሆነ በቃ ሶስቱ አንዱ ቁርአን ትርጉሙን ካወቁት ያንን እኔ ያወቁትን ነገር ሁሉም ሰው እንዲሰማ እመኝ ነበረ በጣም እደሰት ነበረ ይሉ ነበረ እኔ እችን ለማለት ያልኩበት ምክንያት የፈለግኩበት ምክንያት እኔም አሁን ዛሬ በሱረቱ ሙልክ ሶስት አያ ናቸው እንግዲህ ገና አላለቀም ግን በዚህ በሶስት አያ ተፈሰረው በጣም የተሰማኝ እንትን ደስታና ራሃ በጣም ኦቨር ስለሆነ ከዛ አንጻር ምችል የሚታልኩበት ከዛ ውጭ ያው ሱረቱል ሙልክ ማታ ማታ መቅራቱ በጣም ጥሩ ነው በተባለው ከአዛብ ቀብር ትከለከላለች በተባለው ይህን ነገር ሁላችንም እንልመደዋል ላይ ወፍ ቀን ቁርአን ደግሞ ማታ ማታ ሁልጊዜ ተቀራ ነው ይታፈዛል ቁርአን አንድ ባህር ያለው ስብሓናላ ያለ ረህመት ነው እንግዲህ በሚደጋገም ሰዓት የመተሐፈዝ እንትን ባህሪ ያለው ቁርአን እንደውም አንድ ሻህ ምን ሲሰምቻለሁ ሱረት አልካህፍን ጁምዓ ጁምዓ ሁሌ የቀራተው ልክ እንደ ሱረት አልፋቲሃ ያህል ዛካት ሲሰምቻለሁ ፊዕለን ይህን በኔ በራሴ ህይወት አረጋግጫዋለሁ። እንኳን ሱረት ልሙት አጭሯ ሱራ ማለት ነው። አጭር ስል እንግዲህ ከሱረት ካህፍ አንጻር ለማለት የሚገናው እንጂ አጭር ሱራ ለማለት አይደለም። አላኩል ሀል አላ ወፍቀን ይህን ነገር ከዚህ ውስጥ የሚጨምረው ነገር ያው ሱረቱን ሙል ከመተፈሰረው ሩህ ላይ በተመለከተ የምናገረው ነገር አለ። የሰው ልጆች ስብሃነላህ ዛሂር የሆነ የሚታይ ነገር ተስፋችን አላህ ስብሃነ ወተዓላ ይቆል አፈላይም ብሮ ቤኒፋይ ካኩል ይቀት ይላል። ሌሎችም ነገሮችን እየተመለከትን መመራመር ብዙ ነገር ማወቅ ስንችል የለለን እየፈጠረን የለለን ነገር ለማወቅ በምናደርገው ጅሃድ ራሳችንን እንጎዳለን፣ ካላህ መንገድም እንረቃለን። ይህ ሰውም ስለ ሩህ ያደረገው ምርመራ ያን ያህል አመት ከመመራመር በኋላ ግን ያለምንም ፋይዳ አይኑን አጥቶ ወጣ አለቀ። ምርመሩ በዚህ ተጠናቀቀ። ግን ከዚህ በኋላ የሆነ አንድ ኃይል እንዳለ አለ የሚለው እምነት ከመጣለት በኋላ ግን ስለዚህ ኃይል ማለት መመራመር ሲፈልግ በጣም ባጭር ጊዜና እንኳን 20 አመት 20 ቀን በማይሞላም እሱን አውቆ እሱን መገዛት የሱ ትክክለኛ ባሪያ መሆን ይችል ነበረ። እስላም ሱብሃነ አላህ እስላም እንደ ብርሃን እንደ ረፋት ወራት ግልጽ እና ግልጽ የሆነ ብዙ መመራመሮች የሆነ እምነት ነው። እና ይህን ነገር አውቆ ብዙ ነገር ማወቅ መረዳት ሲችል የሰው ልጅ ራሱን የሚጎዳ ካላህ መንገድ ይርቃል። ለምሳሌ ፋኖታላ ቅድም ራሳችን በተናገሩት መሰረት በራሳችን ላይ ሁክም አድርጎም አሰውን የሚለው ከዛ በፊት አላህ ፋኖታላ ሙልኩ በጣም ትልቅ መሆኑ ማልከል ሙልኩ መሆኑ ቻይ መሆኑ ሁሉን ነገር የማድረግ ችሎታ እንዳለው አላህ ይገልጾልናል በዚህ እና ይህን ነገር ያላህ ሁሉንም ችሎታው የሱ ችሎታ ያለ ከመሆኑ ጋር ሁሉንም የማድረግ ችሎታ ያለው የሰው ልጅን የመቅጣት የማዘንም ችሎታ ያለው ከመሆኑ ጋር እኛን ግን ያ ዒባድ እያለ ይለምነናል። ጀነት እንድንገባለት ይለምነናል። ምንጠቀመው እኛ ከመሆናችን ጋር የሰው ልጅ ደግሞ ጀነት ይገባ የሚጎዳው እሱ ከመሆኑ ጋር ጀነት በመግባቱ የሚጠቀመው እሱ ከመሆኑ ጋር ጀሀነም በመግባቱ የሚጎዳው እሱ ከመሆኑ ጋር ይለምነናል። ጀነት ለመግባት ጥሩ ስራ ለመስራት አይፈልግም እኛ የሰው ልጆች እና አላህ መስተዓን። ለምሳሌ ሌላው ደግሞ ያው ሊብሮኩም አይኩም አህሰኑ አመላ ያለው ቅድም ኡስታዛችን የተናገሩት ነገር ማስረዳት እሞክራለሁ። አላህ ሱብሃነሁ ወተዓላ ብዙ የቁርአን አያት አላህ ያውቅ ዘንዳ ምናምን የሚል የቁርአን አያት አሉ። እነዚህ አጥፍ ብዙ ሰዎች ከጥቅም ባልሆነ ነገር እንገናለን። አላህ አያውቅም ወይ ቀድሞ ያውቅም ወይ የሚለው ነገር አለ በብዙ ሰዎች። ይሄ ነገር ይመጣል ያውቃል፣ አላህ ያውቃል። ቀደም ፈጃችን እንዳሉት እኛም በራሳችን ላይ ሁጃ ሊያደርገን ነው። ለምሳሌ ፊራኦን አላህ ሱብሃነሁ ወተዓላ ሲኸልቀው ፊራኦን ይጃነን እንደሚሆን ያውቃል፣ በደንብ አድርጎ ያውቃል። ግን መላእክተኛ ሳይልክለት ዝም ብሎ ገድሎት ጀሀነም እንዲያስገባው ለምን ብሎ ጥያቄ መጠየቁ አይቀርም ፊራኦን። ለምን አላህ ያቀኝ ጠይቅ ስላወቀ አላህ ቀድሞ በጣም ብዙ ተአምራቶችን ላከለት። ያው በጣም የሚያሳዝ ይሄን ሁሉ ማእፊያ የሚያደርገው ያወቀ ነው። እሱ ትክክለኛ ቦታ ላይ እንዳልሆነ ያውቃል። አላህ በቁርአን ምን ብሎናል? ወጃሃዱ ፊሃ ወስተይቀነታ አንፉሰሁም ነው ያለው። ይህን ነገር የሚያደርገው ፊርዓውን ትክክለኛ ቦታ ላይ እንዳለ በቃ ማእፊያ ክብሪያ ነው ለዛ ነገር የዳረገው። እና ይሄንን አይነት ሁጅ እንዳናቀርብ ራሳችን በራሳችን መስካሪ ሆነን እንድንጀገ ነው አላህ ይሄንን ነገር ያደረገው እንጂ አላህ እልሞ የማያውቅ ሆኖ አይደለም። ሌላው የሚጨምረው ነገር ይሄ ነው አለኝ። ግን ሰዓት እያለቀ ነው፣ ሌሎች ቦታ በለጥ ይሻላል። ጀዛኩም አላህ ኸይር ማይክ ፍሪ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ወራህመቱላሂ ወበረካቱ። አቡ አብዱራህማን ኢንሻአላህ ማክቲ ይዛለ። እኔ ለማለት የምፈልገው ያ ሁሉም ብለዋል ኡስታዝ፣ ሁሉም ሰው ብለዋል። ከጨምሬ ምንም ብዙም የምናገር ነገር የለኝም። ብቻ ተባረከለዚ ቢየዲሂ ሙልኩ ወሁወ አላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወል ሐያተ። ለምንድነው ተርቲቡን እንደዚህ ያስቀመጠው? አለዚ ኸለቀል መውተ موت مجمرة هونيش مالتنو والحياة وإن الآخرة لهي الحيوان لو كانوا يعلمون بلو ليلا بوتا قرآن وسلم متك سوال ትክክለኛ ሀያት አኽራ ላይ ነው፣ ዱንያ ላይ አይደለም። ሰው ልጅ የተፈጠረው ከአደም ነው፣ ካልነበረበት ከሌለ ነገር ስለተፈጠረ ከሞት ነው የተፈጠረው። መጀመሪያ ሞት እዛ ላይ ነው ማለት ነው። ለዛ ቅድም እርሶ እንዳሉት ትክክለኛ ተፍሲር በዛ ላይ እንደውም ግልጽ አድርጎታል። ሌላኛው ደግሞ አላህ ሱብሓነሁ ወተዓላ ሙልኩ በሁለት ብንመለከተው፣ አንደኛ ንጉስ ንግስና በእጁ ነው ያለው። እሱ ንጉስ ነው። ሁወ አልመሊክ ወሁወ መሊክ አልሙሉክ፣ የንጉሶች ንጉስም ነው። ብቻ አንዳንድ ጃሂሎች በዚህ በዱንያ ላይ የጠገቡና አንዳንድ ገዢዎች፣ ለምሳሌ እንደ ቀዛፊ የነበሩት ምን ብሎ ነበረ? በጭባጭር ጊዜ ከመሞቱ በፊት አና መሊክ ሙሉክ አፍሪቂያ ነው ያለው። የአፍሪቂያ መሊኮች ንጉሶች ንጉስ ነኝ። ይህ ሁሉ የአላህን ስልጣን መጣስ ነው። አላህ ስብሓነሁ ወተዓላ ብቻ ነው መሊክ አልሙሉክ የሚባለው። እና አላህ ስብሓነሁ ወተዓላ ይህን ኒዕማ በሰው ልጅ አውርዶ ኒዕማውን፣ ለምሳሌ አሁን ብዙን ጊዜ ሆስፒታሎች ብንመለከት በኦክሲጂን የሚቀመጡ ሰዎች እኔ ብዙን ጊዜ አያቸዋለሁ። ወላሂ ኦክሲጂን ሲሊንደሩ ፊት ለፊታቸው ተቀምጦ ማሽኑ እየጮኸባቸው፣ ይሄ ፕላስቲኩ ቱቦው በጭንቅላታቸው ላይ ተጠምጥሞ፣ እሱንም ስንት ገንዘብ ወጥቶበት ነው? ስንትና ስንት ገንዘብ ወጥቶበት ለተወሰነ ጊዜ ያችን ኦክሲጂን ብቻ ለመተንፈስ በማሽን ሱብሃንአላህ፣ ስንት ወጪ ያለው። እሱንም እንደ ኖርማሉ አየር እኛ እንደምንተነፍሰው ረሃ የለውም። ሰውየው ራሱ እየተጨነቀ ነው የሚተነፍሰው። ብቻ በህይወቱ ብቻ ሳምባው አየር እንዲያገኝ ብቻ ማድረግ ነው። ሱብሃንአላህ፣ የአላህን ቁዋና እኛ በቀላሉ የምናገኘውና በገንዘብ ስንት ተከፍሎበት ስንት ዶክተሮች ከቦት በማሽን ስንት ማሽን ተሰርቶለት ይሄን ሁሉ ያለ ማወቅ ነው። የሰው ልጅ ያለ ማወቅ ነው ዛሊም ነው። የሰው ልጅ ራሱን ነው ዙልም የሚያደርገው፣ ራሱን ነው የሚዘልመው ማለት ነው። ሱብሃንአላህ፣ ይሄ ማለት ነው። ኢንሻአላህ ሰዓትም አልወስድም፣ ብዙም ተጠቅሰዋል። ማይክ ፍሪ ለአቡ አብዱራህማን፣ ማይክ አውጥተሃል። ወጀዛኩም አላህ ኸይር ወባረከላሁ ፊኩም። ማይክ ፍሪ። ስለመሸ ወንድሞች በጣም አመሰግናለሁ። እስካሁን ድረስ የሰጣችሁት ኮሜንት እና ተጨማሪ ነገሮች አላህ ይጅዓሉ ፊ ሚዛን ሐሰናቲኩም። ስለዚህ ነገ ሌላ ተፍሲር ስላለን ትንሽ በርታ ብለን እንድንነቃን ጥዋት አሁን እኔ መተኛት አለብኝ ነው ምለውና ቅርታ አድርጉልኝ። አቁሉ ለኩም ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወላሂ ማይክ